እንደዚህ ነው ወንድሞች እህቶች፣ ወንድሞች እህቶች፣ ወንድሞች ልንልውል ነው። አላ ኩል ሓል ወንድሞችና እህቶች እንደምን አመሻችሁ፣ እንደምን አረፈዳችሁ። መሳ አልኸይር። እሺ፣ ዛሬ ቁርአናችን ነው የዛሬ ቀን ሱረት ኒሳ እንጨርሳለን። አልሐምዱሊላህ ሶስተኛው ቻፕተር ማለት ነው አልበቀራ አልዕምራን አንኒሳ። ጥዋል አስወር ይባላሉ እነዚህ። ጥዋል አስወር እስከ ሱረት አልአዕራፍ ከሄድክ እነዚህ ረዣዥም የሆኑ ሱራዎች ናቸው። እና ዛሬ ሱረት አንኒሳ ይጨረስና ነገ በጣም ያኒ ደማቅ የሆነው ክርክር እናደርጋለን ስለ ሱረት አንኒሳ። ሁላችሁም ተዘጋጅታችሁ ብትመጡ ያኒ ሰመራይዝ አድርገን አስተያየት የምንሰጥበትና ብዙ የምንጠቀምበት ቀን ይሆናል ነገ። ከዛ ለሚመጣው ሳምንት የተባለው ፈተና ይሰጥና ከዛ ወደ አለ ዕምራን ወደ እንትኑ ወደ ሱረት አልማኢዳ እንሄዳለን ኢንሻአላህ። እና በጥያቄዎች ልጀምር እስቲ። ጥያቄዎቹ እንደምታውቁት ወንድሞች አሁን ስንት አለ? 140። እሺ እንጀምር ጥያቄዎቹና ከዛ በኋላ ስለ ሚራስ እንማራለን ዛሬ። ምክንያቱ አያው ራሱ ስለ ውርሻ ነው። አባት ሞተ፣ ሁለት ልጆች ወንዶች ትቶ ነው የሞተ፣ ሚስቱ ማለች፣ ሁለት ደግሞ ሴት ልጆች አሉት እና 100,000 ከተወ ውርሻቸው እንዴት ይሆናል? ምሳሌ አንድ ሰው $40,000 ትቶ ሞተዋል። ምክን ሴት ልትሆን ትችላለች። ሁለት ሴት ልጆች ታለች፣ ባልዋም አለ እናትዋም አለች። ስለዚህ $40,000 እንዴት ነው የሚከፋፈሉት? በጣም ከባድ የሆነ ትምህርት ነው፣ ግን ላልቀለለለት ሰው በጣም ቀላል ነው። هذه يسموها فرائض እንዲያውም ነቢያችን ምን አሉ? መጀመሪያ ከእስልምና ዕልም የሚጠፋ የፈራኢድ ዕልም ነው አሉ። የፈራኢድ ዕልም ብዙ ሰው አይማረውም፣ ምክንያቱም ኸላስ እንትን ይለዋል። የመጨረሻ ደግሞ የሰላት ዕልም ይጠፋል አሉ። ሱብሓነላህ አልዓዚም። እንግዲህ እስቲ ወደ እንትን ወደ ጥያቄዎች መጀመሪያ እንሂድ። በነገራችን ተማሪዎች አሉ? እነዛ ማሻአላህ ማሻአላህ የሆኑ አሉ የሉ? አቡ አኒስ፣ አመቱላህ፣ ሙሲሃም፣ ኑር ጀና፣ ሌሎቹም ሱብሓነላህ አሉ የሉ? እስቲ እጃችን አውጡልኝ። አሉ ሁሉ ጊዜ የሚመልሱ እንትን አሉ የሉ? አቡ አኒስ ማሻአላህ፣ ኡሙ ሲሃም፣ ኑር ጀና፣ አመቱላህ፣ ዙቤር ጠፋ እንግዲህ አይደለም፣ ኡሙ ሪሓን ማሻአላህ፣ ሌሎቹም ሌሎቹም እስቲ አውጡ። ኦኬ፣ 5 ሰዎች አሉ። ለምን 8 አትሆኑም? ማሻአላህ ያኒ እናንተ ብቻ መልሱ ማለት አይደለም፣ ግን ደስ ይለኛል እንደዚህ ሳይ ጥያቄው፣ ምክንያቱም ትንሽ እንትን ስለሆነ። ኦኬ ባረከላሁ ፊኩም። ኢደን እጀምራለሁ። እጃችሁን አውርዱት። አሁን ጥያቄ አንድ እጃችሁን አውርዱትና አንድ ጥያቄ ብዬ እንጀምር ነኝ። እንግዲህ በቋንቋችሁ ስለሆነ ወንድሞች ጥሩ አድርጋችሁ እየገለጻችሁት ሂዱ፣ አታቋርጡ። ያኒ ግማሽ መመለስ ልክ ነው፣ መሞከር ጥሩ ነው፣ ግን ሙሉ ሲመለስ ደስ ይላል ወላሂ። እሺ አንደኛው ጥያቄ ምን ይላል? يقول سبحانه وتعالى ባለፈው ሳምንት ደርሳችን ነው። وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن كنت قلته فقد علمته ماذا تفهم من هذا ولو قال النصارى جميعهم ما يقولون كريستيانوش يالو بيلو يفلقون بيلو بمولو بعلم يالو كريستيانوش بمولو باندك قال عند نجر بيلو كزيه آيا من تماركانته كزيه أهون أنا بكت آ من دنو عند تلك حق تمرحل كريستيانو شو يفلقوني بلو يهاد اللم بلوت يها يعني تككل هذا اللم بلوت أنت من تلال تمام إشي ما يكفري السلام عليكم ورحمة الله وبركاته. قدي الله سبحانه وتعالى بزعلي إصاب على جزيه هنا أستعوس أنت قلت للناس اتخذوني وأمي إلهين من دون الله يوم القيامة بمهن بجزي نبي الله عيسى بقيب كل كم تعلو نصارى تقلال لا اني كريستياني يميل فابريكيتي ياد الرغو إيسا يلا الله شون سلطان سيسات ونبروت هلو بغرابة كل قمتنا الله سبحانه وتعالى إياوكو إياو الله إياوك أهل النجر حجة قطع لما أدرك للنسو سواشو أو من تساساتكو تساساتك أستاذ؟ أو مايك أوكي إن شاء الله إشي أبو أنيس أهون أياو فسروا هذا اللي ميالكوت أياو قلت أو تنتنو ألا لكم من دزيب إني ألكوت من دنو فرينا قرونو يهين أيا كان ببكو بحالا إن بمولو كريستيانوش كعيسى جمرو يهون يالو نقيمي متوس كيوم القيامة يالو كريستيانوش عندنا قربيلو كيسوم أباسوم متو عندنا قربيلو أنت قن كزيه آية تردهو لنسو ملسيم تتعجو من دنو أهون السورة سمتنوال بارلفو سامنت تنتنوال تتنتنى تقلت أهون أنت كزيه آية يوسد كوفري ألم بمولي ألم كريستيانات مجتو أنت فيتلك بيك أمو أنت من تلاله من دنو يترده كذي ما يكفر جزاكم الله خير أستاذ أوكي إني ألم تقلع لما أتو يفلغوت نقل بالناقرو الله سبحانه وتعالى يفتر عجو يفتر نقرو الناني بفلسم يمتلت نقر هلو يتساسات سلوهنا إنين باتامنو الله سبحانه وتعالى مكراكر كفلقاتشو كفتاراتشو غار مكراكر انجي تككل ايد اللاتشوهم الله سبحانه وتعالى الرقاق طولنال نبي الله عيسى عليه السلام يا الله نجي ندار هنا إني دمو أملاكنا نينا ويمن ناتين تغزوين بلون دال نقراتشوه الرقاق طولنال سلزي يفلقو بلو يعني موقف أهم بان لهبت يبلت يبرت تابيه نجي من المنان قساك سينقر يلم مكناتهم كقرآن وداع ما سرجع يلم كالله ليلا ما نونت لنا من قري چلال نهنو نمال سلاته عندنا بمسحفاتشو لاي استي نبي الله عيسى انين جيتانا جنا تغزن يميل عمتون ومتايقوت بفصم عمتون بنسو مسحف وست انين عملكون يميل بفصم يلم كذا مسرجا كان الله اچو زمرا بافا اچو مناقروت مسرجا ليهون اچل بزن وني چالنج مارغا اچو اشي كمسحف اچو عمتو اني عملاك نين يميل كالا عمتو نانيو ካላመጡ ካላመጣችሁ እናንተ ባፋችሁ ምትናገሩት ብቻ ስለሆነ ምንም የሚጠቅም ነገር የለም ብዬ በዚህ እደመድመዋለሁ والله عالم ما يكفري እሺ በጣም ቆንጆ የተፈልገውን መልስ ተገኝቷል ግን ገና ካንተ ጋር አልጨረስኩም አቡ አኒስ አሁን አጠር አጠር ያለ መልስ ንገረኝ አንድ ቃል ባንድ ቃል አንድ ጥያቄ ባንድ ቃል ጥያቄ አሁን شوف አሁን ከዚህ የተረዳነው ምንድነው ኢሳ አላህ አለመሆኑ አንድ ኢሳ ራሱ እኔ አላህ ነኝ ተገዙን እንደላለ ሰማይ እዚ ሰማይ ምን አይወታቀለ ሰባቱ ሰማይ ከመሬት ላይ ቢጣበቁ ኢሳ إني الله نج إنتي الله نج تجزون العالم. طيب ولا تنيا تياك كسويتها زي بابا سويتش ناتك لالك إيه سويتش مصحف يهني مي رجعت مصحف هتشو يزو بيمتو من ترجع له وإنجل ومدام ما مدنو إنجيل مي بالو كذا بيتك كريستيانات شو يعني مصحف يزو بيمتو إن يحنو إني الله نن تجزون عليه بلو مصحف يزو بيمتو أقوامه مني هنال ما يكفري أنت ويم دمو أم سهام ويم أم ريحان يمرلسو ما يكفري يا أنجلي إن شاء الله عندما هون يزو بيمتو عندنا كذبة فيت سكاون درس بتلا يوم بعد مصحف تعلو نزيم لا يعني جتانا يميل نجار يعلم إذا كمتو بيجزيو يمياسات دستنا يمسوفت مهون سلاموك يه مزورناو سلزي بفتصم يعلم ولتني الله سبحانه وتعالى اجيس وجدنا جبابته مو تأوك أنا من النجار شك مياس جبانا جرا يعلم وشتنا مهون الرجاج تعلو ما يكفريش እሺ አልጨረስኩም ካንተ ጋር በሳሳጥርልኝ ተንተና አትግባ ስለዚህ ተቅላላ የፓትሪያርክ የምኑ የእንትኑ የኢጣሊያ እንትን ቫቲካን የምን ሁሉ ክርስቲያን መጻፍ ይዘው ቢመጡ አንተ ምን አቋምህ ምንድነው ይህ አላህ ያለው በሱረት አልማኢዳ ኢሳ ኢኔ አላህ ነኝ እንደላለ ሁለተኛ ደግሞ ላ ተቁሉ ثالث ثلاثة الله عيسى أدلم يميلو كلهم يتقال للآيو سلزي أنت يمتلو من دونو النسو بيماتو تقلال لألم باباساتنا كيس بيماتو عيسى الله أدلم السم الله أدل الله نو نين ألالم يبتشا نو ملسا أدلم بزي درك تلاله بزي درك تلاله أبو أنيس ويسا عند نقر الله إنكو عقيدة شو بت أمتن لارجو فلقال كونكريتي هونو براتن دارجو نو فلقو إيشي بزدر هلا إيشي ما تعرفشوا تياك أبواني سلانتنو النزيه تلاقيك بباساش نا كيساوست بمولو أوريجينالو تملكت أوريجينالو بايبل بيامات اللهس أقومه من هنا أوريجينالو كالله وردو بيامات اللهنا الله أنتنو عيسى الله ما هونم بيرجع تقوله من هنا له ما يكفري أترزم شيء أترزم كم كارزم وده اللي حسابي هتا يهدال دمو هلتن يو تياك انتن يزبار قال ما يكفري أبو أنيس أنا بفصم نزام من نجر بشرعة سلالة ملا عند يتوحيد عند من قرس لهنا لهنا مسلم ما يكفر على من منه وانا ونجر لهنا ما يكفر الناس ما يموت ما يكفري እሺ በመጨረሻ ኮንክሉድ ያደረግነው አላምንም ሌላ ነው በታምነ የራስ ጉዳይ ነው ይልሃል እኔ ግን የምለው አንተ እንዳልከው ትንሽ ልጨምርልህ ኦሪጅናል ብለው ቢያመጡም ቅጂ ነው ያሉ ቢያመጡም የቫቲካን ቢሉኝም የኦርቶዶክስ ቢሉኝም የከንሻ ቢኑልኝ የፈለገውን ነገር መጽሐፍት ኦሪጅናል ብለው በወርቅ የተጻፈ ቢያመጡ አላህ يعني عيسى الله እንዳልሆነ እሱ ራሱ ደግሞ አላህ ነኝ ተገዙን እንዳላለ ሺ ኦቨር 100 አምናለሁ ይሄ ነው መልሱ እንግዲህ ተማም አቡ አኒስ ባረከላሁ ፊክ ታግለሃል ጥሩ እንትና መጣ ጥሩ እንትናና እንግዲህ እኔ ለምንድን ነው እንደዚህ አይነት አክራር አርገ የሰጠሁት ምክንያቱም አንዳንድ ሰንኩፍና በጣም ضعيف የሆነ ኢማን ያላቸው አሉ والله በዚህ ላይ ሚከራከሩ አሉ ስለዚህ ጨርሱት አራት ነጥብ አርጉትና ብራኬት አርጋቹ በአራት ነጥብ በሌላም በሌላም የሚዘጋበት ነገር ካለ በሁሉ ዝጉት ኢሳ አላህ አይደለም ሊሆን ማይችልም እኔ አላህ ነኝም አላለም ባይብላቹ ደሞ በሙሉ ባይብላቹ አጥባቹ ብትጨምቁት አንዲት ቅንጣት አንዲት ጠብታ እኔ አላህ ነኝ የሚል ነገር አይገኝም ደፍራ ነው ብትናገሩ የፈለገውን ቀስ ቢመጣ በዚህ ላይ እንስማማለን ወንድሞች عقيداتو بزيك قطيبال شي عندنياو طياقي ايه نبر كريستيان يمسموت قالو لب يبلو ما في ابدا اشي هو لتنيا وطياكي لابو انيس انجدي سوست نتب سوطر لينستي لابو انيس سوست نتب ولتنيا وطياكي تنش كبد يالانو جن كالال طياكي نو هندنبو هل تجد وجه من الوجوه ان تقول من هذه الوجوه عقيدة النصارى حق اوكي سات ندد سات قرم بدليل كامتا دليل امتا كاله ان ينسارا دين بمولو قلبته قلبابته اورده انتنارقه بمولو ايته عند نقر بعقيدات شو والله بزي بزي هنتا شونو بزي بزي دمو ستثنو يمتلو نقر اللي نقري بمن دوم التاتكروهن عيسى الله مهونو ويم عند سوستنيا مهونو ويم مريم الله مهونو ويم منفس قدس ابن دالي بزيها كبابيهن بملكت ويم هما تشوف في العقيدة بتقل لنا التقالو يا كريستيان عقيدة بنتنا تهيدو بهقنا بدنبوشا تهيدو يشرع الليلة قدانو بعقيدة تشو والله بزي بزيه ونتا تشونو يمسلال بزي بزي دمو يعني قرآن شنكوان يدقفوال بزي اهون بالكواتشو نقر يمتلو نقر اللوي انقدي يهنو يالن يامارنيا اساموروث امارنياو انان قزي لمسالي عند بتام كبار ونجلي ادرقه بفرد بيتي كاربال ادلم اهون ستتو بمولو يقلتسال عندو ينسانا من الال والله يستت يتقلتسو بمولو اونتنو قن سويو كون دمتلو تادلم تنش دمو اندزيه اندزيه اللو بالو نقر كو يهنهن حق اللو يمتلو نقر اللي ودليل اتهدو واندموش بعقيداتشو بيتشا بسوس سلاسي عيسى الله بمهونو ولدنا منفس كقرآنو دليل كامتاه ترو كالامتاه دمو المهم يان تعقيدة مني مسلال تياكي خالقباتشو اندو ينسانا اسامرو تياكيو مايك فري السلام عليكم ورحمة الله وبركاته ጥያቄ እንደገባኝ ከሆነ ለሞከር ኡስታዝና ከሄደ ትክክል ካልሆነ አቋርጡኝ እና እኔ እንግዲህ በራሴ እንደማየው የነሱ አቂዳ ምንም ትክክል ነው የሚለው ነገር የለበትም ለምሳሌ አላህ ይወልዳል ይወለዳል የሚሉት ነገር ብንወስድ በቁርአን ደሊል ደግሞ ቁርአን ላይ ምን ይላል ቁል ሁወላሁ አሐድ አላሁ ሰመድ ብሏል እና አላህ አይወልድም አይወለድም ይሄ ራሱ አንድ መረጃ ነው ሁለተኛ ደግሞ እነሱ ሶስት ነው እንትን ለሚሉት ወይ ደግሞ ኢየሱስ ራሱ ኢላህ ነው ለሚሉት አሁን አቡ አኒስ እንደገለጸው በሱረቱል ማኢዳ ላይ በግልጽ ተቀምጧል ማለት ኢሳ አንድም ቦታ ላይ እኔ አላህ ነኝ ብሎ የተናገረበት ቦታ የለም እነሱ ኢቭን ክርስቲያኖች ራሱ ሲጠየቁ ምንድነው እስቲ አንድ ቦታ እንኳን አምጡልኝ ኢሳ ራሱ አላህ ነኝ ብሎ የተናገረበት ቦታ ሲባሉ አንድም መረጃ የማያመጡት የለም ሁሉ ጊዜ ግን ምንድነው የሚሉት እንደዚህ ሲል እንደዚህ ማለቱ ነው ነው እንጂ የሚሉት ዳይሬክትሊ እንደ እኔ አላህ ነኝ ብሏል አይሉም እሱን ደግሞ ያምናሉ ሶስተኛ ደግሞ መርየም ኢላህ ለመሆኗ ደግሞ መርየምን አላህ ብለው የሚናገሩት ያው እዚው ሱረቱል ማኢዳ ላይ እንደተገለጸ ነው ምንም ነገር እንትን ያሉት ነገር የለም አሁን ብዙ ጊዜ ለምሳሌ አንድ የሚናገሩት እንትን ነገር አላቸው ሶስት እንዴት አንድ ሊሆን ይችላል ሲባሉ ብዙ ጊዜ የሚሰጡት ኤግዛምፕል ምንድነው እንቁላልን ይወስዳሉ እንቁላል ነጭ አለው ሼሉ አለው እንደገና ደግሞ ቢጫው አለው ሶስቱ እንደ አንድ ነው ይላሉ ግን አንድ ነገር ከተሰበረ ሁሉም ነገር ይሰበራል ማለትም ለምሳሌ ኢሳ የሞተ ጊዜ ባለፈው እንትን እንዳልነው ኢሳ የሞተ ጊዜ እንቁላል ለምሳሌ ከተሰበረ ሶስቱም አብሮ ነው የሚሰበረው እና በዛ ጊዜ ዓለምን ማን ነበር የሚያስተዳድረው ቢባሉ መልስ የላቸውምና በዚህ በኩል ነውና በምንም አይነት ነገር ትክክለኛ አቂዳ አላይባቸው እንግዲህ አላህ አለም ኡስታዝ ማይክ ፍሪ እሺ ጥሩ ትንተና ነው ግን ወደ እንቁላል እንኳን መሄድ አያስፈልግሽም ነበር ያው ከተማር ነው ነበር የምትመልሽው ግን ጥሩ ነው የሚሉት ብዙ ነገር ነው እና ይህ ነገር እንቁላል ምሳሌ ከአላህ ጋር ምንም ማይሄድም እነሱ የሚሰጡት ከሆነ ይህ ምሳሌ ማፊ አስላ አላቃ ምንም ግንኙነት የለውም ላኪን ሌላ ይቅር እኔ አሁን የፈለኩት ምንድነው ወንድሞች መሰላችሁ ያኒ ጤፍ ታቃላችሁ ጤፍ ከጤፍ የምታንስ የለም አይደለም ጤፍን የምታህል ነገር በልባችሁ ስለ እንትን ጥርጣራ እንዲገባችሁ አልፈልግም እና ቁርአኑ በጣም ግልጽ ነው አሁን ትናንትና የተማርነው ቁርአን ብታነቡ يقول سبحانه وتعالى يا اهل الكتاب السنه يتناجر عليهم لا تغلو يعني لعيسى ويم لمريم كم يجبات نغرات استوات سونا عيسى يبلا لي تطال سغرا بيت يهدال شنتي شنال منامن يتاممال يموتال سونا منم تن يلو لا تغلو لا تغلو يعني هون ام ريحان سونا شنلم ملاك لا رغات كفلكو اي متام ما نم سو اي يقبلني يا اهل الكتاب لا تغلو في دينكم ولا تقولوا على الله الا الحق انما المسيح عيسى ابن مريم رسول الله يكفي ودنتن ودنتن ودنت بزوتن تناكم هداچن بفيت يا الله قال من يلال ان يعني عيسى ابن انما المسيح عيسى ابن مريم رسول الله ملك تنيانو وكلمته القاها يسن قدرة اللهن قدرة أرجو يفترهنو إلى مريم وروح منه فآمنوا بالله ورسوله ولا تقولوا ثلاثة إيش بيتشا إزي كومو بيتشا صوستا أتبالو الناس من دينو ميلوت منفس قدس أب أب ولد منفس نو ميلو ألم اندزي هتبالو علي أهون نانتي نانتي إرسا برساتشو سلاموش ستنقاقرو يمت ساتوت مالس ማስረጃቹ ከቁርአን ሆነ አለበት ምክንያቱም እስላም ስለሆነ ቀጣ ነው የሚቀበለ ወንበስ ብሎ ቀና ማይልም ቁርአን ስቀራለት እሺ ልክ ነው ይላል ከክርስቲያን ደሞ ስትከራከሩ ቁርአን ብትሰጠው ሰው አያምንልህም ግን በመጽሐፋቸው ነው የምትመታቸው በመጽሐፋቹ ኢሳ አላህ አለመሆኑን 101 በመቶ አቃለው ትላቸዋለ ስለዚህ ይውል ወከሊመቱ القاها الى مريم وروح منه فآمنوا بالله كلام للنصارى كونوا فآمنوا بالله ورسوله ولا تقولوا ثلاثة انتهوا تو سوستاتبلوا انتهوا خيرا لكم إنما الله ندقنا الرقاقته إنما الله إله واحد سبحانه أن يكون له ولد يدمو بسوست انتن يولدالي ولدالي من لو دمو براسو آيو انتن قلزو وأن يكون له ولد لمن ولد نروال لمن لجي نروال الله سبحانه وتعالى لمن يولدال أمو آني أمو سهام سوست أرات ولدال لك لمن والله بأين واستاتش ودس سلاتال هلتنيا دمو ستات قدمو ستشمقل دمو يجو تشيبلا بك قرة عين يهونا لو النسون استمرا دمو قرآن حفزا دمو الدينون اندي شكا متفلق عليش اللهن اندي قزو تفلق عليش يهونو لا تكموا نو انتنو لا تكموا يا الدنيا ان اخيراتكم سلال لو اندي تولد سلاتال الله من دنو يمي تكموا أن يكون له ولد لمن تكموال كذلك قطر من عليه له ما في السماوات وما في الأرض سبات سماي عرش كرسو مريتو بهرو منو هلو يسونو لجوشو يسوناتشو إنيا يسوناتشو مدنو ميسفر لقوزي يمي ولدو لمدنو واندموج كريسيان وكسلام ستكراكرو والله اند ترارا لك اند ترارا عند سون كون ليانكساكساچو كالفلغاچو قران تتقمو للا اتتقمو مثال اندزي كونه اندزي كونهو لمثال اتبلو قران كافي نو قران بقي نو بقى عفن يمياس زغا قال نو لا تقولوا ثلاثه انتهوا خيرا لكم انما الله اله واحد سبحانه نصوح جيتا ان يكون له ولد ليش ما يكون له ولد لمن اللي جاي نروم له ما في السماوات وما في الارض وكفى بالله وكيلا اوكي يهن نو انقدي ودزي هندتاتكرو نو مفلغو ني سلازي بماننياوم نجر ان شاء الله يقيسوچ قيس بيمطا يليقاون تليق بيمطا انت سوره الفاتحه بتجا متاقسو لتاقومو تشلاله لمن بحفو الله اندال حساب شي እንደዚህ ሁለት ያቆሽ በዚህ ይሄዳሉ ማለት ነው ኦኬ ሶስተኛው ጥያቄ ወደ ሶስተኛው ጥያቄ እንሂድ ماذا تفهم من هذه الايه አሁን የማነባት አያ ምንድነው የምትረዳው ከዚህ يقول سبحانه وتعالى اتخذوا أحبارهم ورهبانهم أربابا من دون الله. وما النتيجة كزي مترداو من دونه فرينا قرس من دونه كزي آية شي ما يكفري لا برا الله يعني تنش القلص أو تياكيو مجمرا هي آية يوردو من مكنيات اللو ملأكتوس من دنو كذا كتلو كذية مترداوس من دنو يعني بلي لأنك أقر إنين ده قلص قلص أو مالتينو هي آية اتخذوا أحبارهم ورهبانهم أربابا من دون الله ما يكفري السلام عليكم ورحمة الله وبركاته يسمعني እንግዲህ እኔ እንደተረዳሁት ለሞከረው ካላህ ሌላ የምትገዙት አላችሁ ሆይ ተብለው በጊዜ እነዚህ ቀሳውስቶቹ ማለትም ሐላሉን ሐራም ሐራሙን ሐላል ብትባሉ ትቀበላላችሁ ሆይ ብለው በዛ ምሳሌ ያደረጉት ነው አላህ አለም يا نور جنة الله يخليك يعني أنتي بقماش من قد يمتقومي كهوني ما يكونات يا جباكش والله بتأمنه من ودش ندزي هذا اللي ميالكو ثيني من لمن ورده من تبالي يزيش آفرين قرس من دنو نا ياك اوال قباتش من دموش يه آيامتش ورده مكنياتو من دنو ترقومس من دنو كزيس من ترد الله اوكي ما يكفري السلام عليكم ورحمة الله وبركاته إن شاء الله دمسيك تنش كونفاني زونيال سمال السلام عليكم طيب جزاكم الله خير انقدي هين آية يوردو بمجمر يا درجة آية وميلو يا الله النزي الله سبحانه وتعالى يوردو معلتنا النزي كريستيانو كساوستو تشاتشون ينسون يبلايو تشاتشون اند الله نو يوسداتشو الله سبحانه وتعالى ليلى عند الله تغزطاتوال وينم وسدتوا وسطاتواتوال بلو الله سبحانه وتعالى اورده معناتنا بزي كزي كافروچ انديت اندزاه هنا انيا عند الله الناسون تغزتن اناقم بلوالو انا الله سبحانه رسول عليه الصلاه والسلام جاء عند صحابي متانا እኔ እኮ ክርስቲያን ነበርኩኝ እና እኛ ቄሳውስቶቻችንን አንገዛም አላቸው ረሱል አለይሂ ሰላቱ ወሰለም ኢላ አላቸው ትገዙ ነበር እንዴት ብሎ ሲላቸው ሰሃቢው እነሱ ሐላል ካሉ ሐላል ትሏቸው እትሉና እሺ ብላችሁ ትቀበላላችሁ ሐራም ነው ካሉ ደግሞ ሐራም ነው ብላችሁ እሺ ብላችሁ ትቀበላላችሁ ይህ ማለት እንግዲህ አዎ አለ ይሄን እንደዚህ ታረጋላችሁ አዎ ብሎ መለሰ ይህ ማለት አሉ ረሱል አለይሂ ሰላቱ ወሰለም አላህ የሐረመውን ሐላል ሲሉ ተቀበሉ ነበር አላህ የሐለለውን ደግሞ ሐላል ያለውን አላህ ሐራም ሲሉ ተቀበሏቸው ነበር ለዚህ ነው አሉት ይህ ነው ክፍራቸው አለ እንግዲህ እሱን የሚከተል ማለት ይህ ነው ጣዖት ነው አሉ እንደዚህ አይነቱን የሚከተል እነዚህ ጣዖት ናቸው አላህ ያሐለለውን ሐራም ሚሉ ለዛ ነው ብለው አሎ አላሁ አለም ጀዛኩም الله خير ما شاء الله ام صيام سبب نزلو يهنبر صحابيهم እንደዚህ አለ ነቢያችን እንደዚህ ብለው መለሱለት ይሁን እንትኑ አያው እንደዚህ ነው የሚሸከመው እሺ ام صيام አሁን አንቺ ምን ትያለሽ አንድ መጣና ኸምር ሐራም ነው ሐራም አይደለም ይለሻል ኸምር ሐራም አይደለም بكا ارى الله بلو لا اني غير حرام ادلم خمر كالش ويم دمو من الشال صلاه كو فرض نو لم نسجد صلاه فرض ادلم صلاه فرض ادلم كالي ويم دمو من الى زينا مدنو زينا زينا يا 5 دقيقه انجوي مارك حرام لتلوت نو زينا حرام ادلم يميل سو كاغنيش من فرض تسجالش ويم انت يوالش انا وانا نغر فريو نغرو مدنو بيي يطيقوت لذي نو ምንድን ነው የምትይው አንቺ ለምሳ እንደዚህ ብሎ ድርቅ ብሎ እንትንካለሽ ማይክ ፍሪ شكرا شكرا جزيلا نعم الزنا حرام وهنالك ميزني بنظره وس تياكو لأمو سيهام نو وندموش تياكو لأمو سيهام نو ماي فري السلام عليكم ورحمة الله وبركاته تقاشتو ان انت السلاة لأسجقرين لما ملس انقديح بتلي بتلي سلاة حرام انت سلاة مسجد سلاة مسجد انت نايدلم بلو فرد ايدلم يعني انت متأت كل كلنا حرام نسلتلو ايدلم كالة اندازيالو يتشو ايا اند انت نو عند الله سبحانه وتعالى تقلال التجزوتم ودا كفر نومي قباو لمن الله سبحانه وتعالى بقرآن لاي سلاك صلاتم نقرونال سلامت أتم انتهون يالو مات أتم بيهون أقومون يالو الله سبحانه وتعالى صلاتنا مدمو يالسك مسجد اندالبن الله سبحانه وتعالى بدليلو چمالو بالنزا بالنزا تنقرونال يهنو اللوك ألفو ይሄንን ፈርድ አይደለም ከመጠጥም ሐራም አይደለም ይሄም ሐራም አይደለም ካለ ወደ ኩፍር እየተጠጋ ነው በተለይ ሰላቱ ኩፍር ነው መጠጡንም ቢሆን አላህ Subhanahu Wa Ta'ala ቁርአኑን አላመነም ተቀላላ ቁርአኑን ያላመነ እንግዲህ ከፈረ والله اعلم طيب شكرا ሙሲያን بس اتولاوي يعني ሰላቱ እንደዚህ ያለ ከባድ ነው ሐራም ነው እኔ ኩፍር ነው አትበይ ኸምር ደሞ ኩፍር ሌላስ ተቀላላ ወደ ሌላ ሳተጂ ሙሲሃም ይሄን ራሱ አሁን ያነበብኩት ቃል ከዛ አትውጡ نعم اتخذوا احبارهم ورهبانهم ይሄደለም ያለው እንትኑ እና እነዚህ የቄስና የሼኹም ቢሆን የሼኹም ሰምቶ ወይም የትኑ የቄሱሽ እበቶ የጳጳሱ ወይም አንዱ የማርክስ ምናምን የፈለገውን ሰው ሰምቶ حلال حرام يادرغو حرام حلال يادرغو يستتاب علماء من قالوا تو تملس تراد لم هي نجر انت الله يفردو لا يالكنا الله حللو حرام يالكنا بلو عند عند علماء شو 3 كان ادل يسطوال ام بي قال كن هو كافر بالله لان اتؤمنون ب يعني باند نجر امنه باند نجر مكفر يلبتم ويم دومو حلال حرام ما رج يلبتم اندياوم አንድ ቀን አስተምራችሁ ነበር የምታስተውሱ ሆናችሁ نواقض الاسلام የሚባሉ ውዱእ እንደሚፈርሰው ስልምናም ይፈርሳል ውዱእ ምን ያፈርሳል ውዱእ ሽንት ከሸንክ ይፈርሳል ንፋስ በቀመጫ ከወጣ ይፈርሳል ደም ከወጣ ይፈርሳል ምን ይፈርሳል እና ስልምና ደግሞ እንደዚህ ይፈርሳል ምንድነው የሚያፈርሰው ያኒ ሁለት አላህ ካለ ይፈርሳል ሽርክ ካደረገ ይፈርሳል ከነሱ አንዱ من حلل حراما ومن حرم حلالا بين الحلال بين الحرام قلص يهونو بقرآن يترقاقت ألت حلال حرام كالي ويم حرام وحلال كالي هذا إنسان يستتاب ثم يكفر منهم شو إسلام بهونم نا توب ارجع إلى الله تلوال له انبي كالقن أندو كالنزاء إسلم النائم يافرسو أندو يهنو إن الهلال إشي سوستنيا وطياكي ويم أراتنيا وطياكي هل يهدي الله الى طريق جهنم الله تلقو جيتاچن الله اذنت يمولاو بتام ازان يهونو رهروه يهونو جيتا ود جهنم يموسده منجد يهديك الى ذلك ود ازاي مرحل ود جهنم دي طرو سرا سرو جنة لتغبو ياري ود جهنم يموسده منجد يا سايحل يمرحل الله سبحانه وتعالى ينوت ياكيو مايك فري السلام عليكم ورحمة الله وبركاته I think هلوم يملسة مسلينو يعني ملسة سؤال أموريحان ملسة لتاري اللم أموريحان ملسة شال قالوا أنا إلك قالوا أوكي الله سبحانه وتعالى يسول لج من مرع ورقل لنال ሁሉ ነገር መመሪያ እንቢ ብሎ በዛው ሲቀጥል ተው ሲለው አላህ Subhanahu Wa Ta'ala እንቢ ይሄ ነው የሚሻለኝ ሲለው የዛን ጊዜ የሚመራው الى طريق جهنم او يمرال مكنياتهم معاند سلوهنه عنادا لله كتر بلو المرام السمام سيل الى طريق جهنم يمرال والله اعلم ما يكفي ما شاء الله اجرنا طافاجو ملسي هنو نعم الله سبحانه وتعالى عند سو افنغطو يعني عنيد هنو كتر بلو الله سبحانه وتعالى براسو كونو براسو سيناغرو تو يهنو تككل منغد بلو امبي كار جرباون كسط لمثالي نملس ماركس لمنا ياسلم ابو لهب لمنا ياسلم لنين لمنا ياسلم انزا كافروش ان ابو جهل لمنا ياسلم خلاص امبي بلو بقى اند انتنو كتر بلو سلا سلا انتلو منغدو طرغلاچو انغدي منغدو سفالتا درغلاچو ود جهنم ميوسدو انا ايهن ايا تبارنو بالفو سامت ايهنو يقول سبحانه وتعالى ان الذين كفروا كفر بيتش ادلم كفروا اندغنا ظلمو چمرولت ظلمو راسو كفر نو ككفر كفر چمرولت ان الذين كفروا وظلموا لم يكن الله ليغفر لهم مجمرا غفران بل لاچوم ولا ليهديهم طريقا عند منغدكو ايمراچوم يميمراچو نغر بينور الا طريق جهنم خالدين فيها ابدا يميمراچو منغد كاله يجهنم منغد نو يميمراچو الله بل الامن لال ويمدهم في طغيانهم يعمهون بتئبيتاچو انديقتلو عيناچو لباچو علم يا لغدل ياسگباونا اور يهونالو كذا بهالا وده مطفو نغر يميمراچوال سلازي الله ببحرياتو كل سو جنة اندي گبا يفلقال گن بفلاغوتو ادلم يمياسگباو انت فتنا ستوال الدنيا 50 عام 40 عام 30 عام 70 عام 80 عام ستا فتناو انت كلفك ياسگبحال كلالفك دومو جهنم وستي كتال ماتنو اشي سدسنياو طياقه من يلال هل احد اغير منك في زوجتك وبناتك انت سويه النات وي ابات وي انت وند بمسته لا يالله قنات ويم بناته ليلا سو متو بزينا ليغنانيا تفلغاله الناته ويم دمو مسته ويم لجه قنات الله يلهم الله كانته بلته قنات الله وي كانته بلته قنات يالو بمستهنا بناته بلجه الله ينو تياكيو السلام عليكم ورحمه الله وبركاته አዎ አለ ባጭሩ አዎ አለ እናማን የሚለውን ልቀጥል ወይስ ሌላ ጥያቄ ነካቦታለሁ ኡስታዝ አዎ ከ አባት ልጁ ዚና ሲያደርግ ወይ እናት ልጇ ዚና ሲያደርግ ከዛ ይበለጠ የሚቀናው ምንድነው ሰይድና ሰዓድ ምናሉ ምንድነው አያ ወርዶ አንድ ሰው ዚና ሲያደርግ ከታየ 84 ምስክር ካላመጣ 80 ጀልዳ ጀልዱት ባሉ ጊዜ ሰይድና ሰዓድ በጣም ተቆጡና ምናሉ ሰይፋቸውን አውጥተው ያ ረሱላህ አሏቸው አሁን ሚስቴክ አንዱ ሰው ጋር ግንኙነት ያደረገች ባይኔ ያየሁኝ 4 ምስክር ላመጣ ነው ወላሂ በዚህ ነው በሁለትም ቆርጣው ሲሉ ነብዩ ፈገጋሉና ምናሏቸው ወላሂ አሉ ከሰዓድ የበለጠ እኔ እቀናለሁ አሉ ከኔ ደግሞ የበለጠ አላህ ይቀናል አሉ ይሄ ነው ባጭሩ ኡስታዝ ማይክ ፍሪ በጣም ጥሩ መልስ ነው ግን የሚከተለው ጥያቄ ተቀበዩ አላህ ከባልየው አላህ ይቀናል ሚስቱ መጥፎ ነገር ልትሰራ አይደለም ቀንቶ ምን አደረገ አላህ ቀና ይቀናል ጠይ ምን አደረገ አላህ ፈታል ሙይ ኡስቲ ኡሙ ሪሃን ካስተውሰሽ ሐዲሱ ሙይ ሐዲሱ ጥሩ ነው ያመጣሽው ግን አንድ መጨመር የተጨማሪ ነገር አለው طيب الله كان توال طيب بقناته من ادرجه مايك فري الله بقناته لذينا فاحشانا زناان حرام ادرجه فاحشانا زناان حرام ادرجه يهي نو ملس ما شاء الله ام ريحان ولتنت بستسطوات حقيقه حديثه بتنتنانو يمطاتشو سلازي سعد بن عبادة يعني بتقام تقوته يعني اندزيه سيل أرات مسكر اسكما متقان ومستيزا متفوس رأي سراش متبكا سيلو نبيات شمنالو إنه غيور بتقام غيره اللو ولكن أنا أغير منه እኔ በጣም ከሱ በላይ ቅናት አለኝና አላህ ደግሞ አግየሩ ሚኒ ወሚንሁ ወሊዛሊከ حرم الفواحش الفواحش بمولو زينانا بزينا كبابي قالوا مطفو مطفو نغرك فواحش بالال ادلم طيب تاكلاتشو من دالو صحابه سله سعد بن عباده يغرماتشو والله سعد قالوا كغيره يتنسى لب بلو اندزي انا سو كاغنياتشو قرتا بولوت مكنياتهم غيره بتام كباد انت انه كغيره يتنسى سعد بن ابي سعد بن عباده قالوا بمدينه المنوره እሱ የፈታት ሴት አንድ ሰው ሊያገባት አይችል ወዮላት እሱ ከፈታት እሱ ከፈታት ዒዳዋት ጨርሳ ለታገባት ይችላልሽ አይደለም ሸርዑ ለታገባት ይችላል ግን አንድ ሰው ሊያገባት አይችልም ለምን ሸርዑ ከለከለ አልከለከለም ጥማን ከለከላቸው ከሰዓድ ይፈራሉ ለምን ይፈራሉ ጠልቀዋታል 3 ሄድና 3 ወር አልፈዋል ለምን አያገቧትም የሱ ግራ ስለሚያቁ ይገድለናል የሚናስሰስባላቸው ይወልቹ ሃይባ ሃይባ ተመልከቱ ሃይባ ውበትና ግርማ ተመልከቱ እና እሱ አላለም አታግቦ አላለም ሊልም حق የለውም لكن كان غيورا جدا ሚስቱ እንኳን ፍትዋ እግሯ ወላ ጥፍሯ ለተከፈታ አይፈልግም ነበር በጣም ከባድ ሰው ነው የጦር ሰው ሶር ነው ሁሉ ግዜ ጀነራልና የጦር መሪ ሆኖ ነው የሚሄደው ገድሎ እንጂ ተገድሎ አይመጣም በጣም የጦር ሰው ነው በጣም ጀነራል እንትን ነው ያኒ እንደዚህ ነው ግን በዛ ደግሞ ቂራ ነበረው ቂራው ደግሞ ነቢያችንም ወደዱት አላህም ወደደው እሺ ሰባተኛው ጥያቄ ምን ይላል هل يوجد احد يحب المدح شي ان يعني عند الله እንደዚህ ሙገስ ለሙገስ የሚፈልግ አለ እንዴ لماذا هل يوجد احد يحب المدح عند مغوس يمفلق اللوي لمن مايكري السلام عليكم ورحمه الله وبركاته عند مغوس يمفلق الله سبحانه وتعالى نو مكنياتهم تسمطال دمصاكن مكنياتهم الله سبحانه وتعالى يبلائنته لماسمسكر معناته نو انقدي فطرانهم كله كفطرن بهالا يبلائنته لماسمسكر እንድናመሰግነው ለሱ ምስጋና እንድናቀርብ ይፈልጋል አላህ አለ እሺ ጥሩ ነው ኑርጀና እሱ የበላይነቱ هو اهله اهله ማለት የበላይነቱ የሱ ነው አይደለም አላህ Subhanahu ወተዓላ እንድናመጉሰው ጠቅላላ ባሮች የተባሉ እንዲያመጉሱት ይፈልጋል ለምን መመጎስ የሚባለው ራሱ የራሱ ነው የሌላ አይደለም እሺ ጥያቄው አልተጨረሰም ኑርጀና ሁለተኛ ጥያቄ ጠይቀሽ ነው طيب مغوسا كمودده يتنسى من ادرج الله مغوسا اندي مغوس يودال ادلم كزي مودد يتنسى مندنو يدرجو الله سبحانه وتعالى مايك فري موليو انجدي تاريكو بتموليو طرو نو انجي مرسو تتككل نو نعم مايك فري نعم وندموش اهون وده يتقرصوا انتن تنانتنا بالفو سامت ينبروا درس وده حالا بتملسوا ملسوا ذات اغنيالاچو مكنياتهم مسلاچو ينه درس انتن نو سب الله سب سب تاقالاچو چوما نغر نو عند نغر جروه وده ليلا كهد عند قوم نغر يالفبحال سلازي يهن نغر سنناغر نور جنة 80% ملسالچ نبياچن يالوت نبياچن يالوت ما في احد يحب المدح من الله عند الله مغوسان مودس يميودو يلمالو لذيه نو اندزي هذا الرجالو ياتش نغر انغدي ماني مولاتال مايك فري السلام عليكم ورحمه الله وبركاته انغدي الله سبحانه وتعالى انغدي راسو اندي مغوس بتام يودال ለምን ሁሉ ነገር የሱ መልክ ስለሆነ ነው ደስ ይለዋል ይሄም እንግዲህ የመሞላበት ምንድነው ለኑር ጀና አላህ Subhanahu Wa Ta'ala ራሱን አመከሰ በራሱ አልহামዱሊላሂ ረቢል ዓለሚን አለ ራሱን በራሱ አመከሰ እንደገና ኢን አላሁ አላ ኩል ሸይን ቀዲር ራሱን በራሱ ሁሉንም ቻይ መሆኑን ተናገረ። والله اعلم جزاكم الله خير ما شاء الله ايه نبر يقرو مكنياتهم very important نو اهون يمولاچو نطبو نور جنه هونو لكن مو سيهام يعني چمبرچو بتام important نو لمثاله ينلبل عنده مصطفى نو اسمه لك نو طرو سو نو يمطانا من يلال اني اكو دكتوريت ديجري بدوكرويت ديجري نو يتمركوت ደሞ ከጃንሆይ ዘር ነኝ ደሞ ከዛ የተጣሩ ቀቢላ የአዲስ አበባ ቀቢላ አንድ ነኝ ሁለተኛ ነገር ደሞ ብዙ ሰዎች ነው የሚወዱኝ እኔ ሶስተኛ ደሞ ያኒ እኔ አንድ ከዚ በእንትኑ በለንደን ቁርስ በልቼ መሳዬ በፓሪስ ነው መበላው በባንክ ደሞ እንደዚህ እንደዚህ እንትን ሚሊዮን አለኝ ውበትም እኔን የሚመስል የለም ሴቶቹም በጣም ነው ይወድቃሉ ከፓላስ ነው የሚወድቁ እኔን ሲያዩ ሁለተኛ ደግሞ እኔ ደግሞ እንግዲህ አስተማር እንደኔ አስተማሪ የለም እንዲያውም እኔ ያስተማርኩት ሰው ካደኛ ወደ 10ኛ ክፍል ነው የሚዘለው ሁለተኛ ሶስተኛ አራተኛ ምናምን አያስገቡትም ካንደኛ ወደ 10ኛ ቀጣ ነው እንትን የሚያደርጉት ጡንቻዬ እኮ 3 4 ሰዎች ከመጡ አንድ ጊዜ ከመጣዋቸው በቃ ጥርሳቸው ሁሉ ነው የሚወልቀው እንደዚህ ቢሎ ቢናገር ምን ትላላችሁ ወንድሞች እብድ ዑለማዎቻችን ምን አሉ هذه صفه نقص صفه نقص ጎደሎ መሆኑን የሚያመለክት ንግግር ነው ራሱን እንደዚህ ያመጉሳል ባለው በሌለው አላህ ግን ሙሉ በሙሉ ስለሆነ ምጎሳና ውደሳ የሱ ስለሆነ አልহামዱሊላህ ምስጋና ይድረሰው ለአላህ ማን ነው አላህ እሱ እኮ ነው وهو على كل شيء قدير لله ما في السماوات وما في الارض من ذا الذي يشفع عنده الا باذنه ማን ነው አማላጅ የሚሆነው ለአላህ አማላጅ ሆኖ የሚቀርብ ማን ነው እሱ ካላዘዘው እሱ ካልፈቀደለት ያመጉሳን አላህ ብዙ ነው የሚያመጉሰው በቁርአን ለምን ሙገሳ የራሱ ነው ሰው ግን እንደዚህ ካለ ناقص ትለዋለ እሺ ሰባተኛው ስምንተኛው ጥያቄ አላህ Subhanahu Ta'ala በቁርአን ምን አለ لن يستنكف المسيح ان يكون عبدا لله ولا الملائكه المقربون فسر هذه الايه لن يستنكف المسيح ان يكون عبدا لله ولا الملائكه المقربون بامرنا غلص ارغو هي نجر مايك فري بنجراتين لا وندموتش لبي يازني يتناددي نبر هون يمطيقو كله طياقيوچ والله والله الله يعلم ልቤ እንዴት እንደሚናደድ ያለው በጣም እንደሚቆጣ ላኪን የኔን ቁጣ የኔን መናደድ ወዳንተ ላወጣው አልፈልግም ምክንያቱም በዛ ለምን አራት ብቻ ይመልሳሉ ያናስ ያናስ ለምን እኔ ያስተማርኩት 250 ሰዎች በእንትኑ ደሞ ነበር በዚህ 250 ቅጥ ብሎ ነበር በኮሚኒቲ 100 ምናምን 90 ምናምን ነበር 300 ሰዎች ነው ያስተማርኩ 350 ሰዎች አስተማርኩ አራት ብቻ ይመልሳሉ እኔ አሁን ተቃላችሁ አላህ ያዘኝ አላህ ይጠብቀኝ እንጂ ሁለቱም ሩም ትቼ ወደ ሌላ ለመሄድ ያሰብኩ ነው አሁን ወላሂ ወላሂ ሌላ ፈልጋለሁ የኔን ትምርት ዘርቼ ስዘራው የማበቅል ቦታ እየፈላለኩ ነው ወላሂ ላኪን አላህ ይጠብቀኝ ከዚህ እንዳልሄድ ምክንያቱም ይህ ትምርት ተፈትፍቶ ተጥሮበት በጣም በስንት ትግል ጓጉቼና ልዘራውና ያፈራ ነው ብዬ ሳመጣው ከ350 ሰዎች አራት ብቻ አምስት ብቻ እጃቸው አስተው ሪአክት ያደርጋሉ ይሄ ነገር እናንተ ባይሰማችሁ እኔ ይሰማኛል ወላሂ እኔ ልቤ እየተናደደ ነው አሁን እንትን የምለው ስለዚህ ወንድሞችና እህቶች ሐቂቀተን እኔ ዝም ብል አላህ ልቤን ያቃል እና እኔ ስንዴ ዘርቼ የማይበቅል ከሆነ አንድ ገበሬ የት ነው የሚሄደው ይሄን ግብርና ትቶ ወደ ሌላ ቦታ ሄዶ የሚያፈራበት ቦታ ያኒ እንፈልግ ነው እኔ والله አንዳንድ ጊዜ በል ብዙ ጊዜ ያ ሼክ ኢብራሂም ምንድነው በትግርኛ ያለ እንዴ ሰማካ እንትናይ ተማህለል ይላሉ ያኒ ለማይሰማህ ምንድነው በትግርኛ ነው የሚባለው ለማይሰማህ ነገር ለምን ትደክማለህ የሚል ልክ ነው አጅሪ አይጠፋም እኔ አጅሬ ወላሂ አቀልሁ አላህ አጅሬ እንደማያጠፋበት ولكن የታለ ፍሬው አትበለኝ ሁሉኮ መስማት እንትኑ ማይክ ማያዝ ያሳፈረው ነው እንጂ ሁሉኮ ተገብቶታል አትበሉኝ ደዚ انتم اصم ابكم ملاس يلاچوم جرو يلاچوم عين يلاچوم لمن نغر اتچلوم ليلا توبيك بامطا اهون 3500 اجنو ميوطاو لمن تقطع تنادد اتبلوني يمقطعو يمنددو لا الله نو ملاچو والله سلازي لمن 5 بتشا 6 بتشا اهون لني بلاچو اجا تاوتو حقيقه اني من نغراچو يي ورق تمهرت نو ሂድና በመሬት ላይ ፈልገህ በቋንቋ ፈትፈቶ እንደዚህ የሚያጎርስ ሰው አታገኝም። እኔን ራሴን ማመጎስ አይደለም ሐቅ ነው መናገረው አሁን እና ቁርአኑ የአላህ ከላም እንደዚህ ፈትፈቶ እንደዚህ በቃ ብሬክ ዳውን አድርጎ አፈህ ላይ የሚያጎርስ አታገኝም ራሱ አመጉሶ እንዳትሉኝ ሐቅ ነው መናገረው። ስለዚህ ለምን አትመልሱም? ለምን እጃቸው አታወጡ? አሁን ኮሜንት ያስፈልግም ይሄን እንትን ኮሜንት ምንም ነገር አትስጡ። በቃ እኔ በተግባር ለማየት ፈልጋለሁ ላኪን እቅርታ አርጉልኝ እየፈለኩ ነው አሁን እየፈለኩ ነው ከፓልቶክ ሌላ ኢንሻአላህ ከሪያድ የወጣሁ ወደ ጅዳ ነው ወደ አውሮፓ ነው ወደ እንትን ነው ያኒ ጥሩ ድንግል የሆነ መሪያት እየፈለኩ ነው እዛ ሄጄ የተቀረችን ህይወት ያለችን ዒልም በመውሉ ብርብር አድርጌ ላፈሰውና እንዲበቅልልኝ ይፈልጋለሁ። እና ልብ በሉ ወንድሞች ባካችሁ በራሳችሁ ተጫውታችሁ በሼኾችና በዑለማዎች አትጫወቱ። በእኔ ብቻ እኮ አይደለም በሙሉ ዑለማዎች ይሽተኩን በሙሉ ዑለማዎች እኮ በዚህ አይነት የሚያለቅሱ والله ለእኔ ብቻ አይደለም ወንድሞች ለምን እንደዚህ ይላል አትበሉ። አብዛኞቹ ዑለማዎች እንገናኛለን እኮ በሙሉ በፕራይቬት እንገናኝ በቴሌፎን እንገናኛለን ሁሉ ነው እንደዚህ እር የሚለው ለምን ቋንቋቸው አይደለም አማርኛ ወይስ የኔ አማርኛ አንካሳ ነው ብልሽት አለው ምናምን አይገባህም? ሐቂቀተን ያሳዝናል። على كل حال ሰባተኛው አሁን ኮሜንት ያስፈልግም ይሄ ንግግር ብዙ የለፋንበት ነገር ነው። ሰባተኛው ጥያቄ ምንድነው? መጨረሻው ጥያቄ ማለት ነው መጨረሻው ጥያቄ اذكر احد الحكم من الحكم يعني من لما عرفت نفرلكوت عيسى على بات نو يتفترنا لمن الله سبحانه وتعالى حكمه ومن دنو ملئكته من دنو لمن دنو عيسى الله ملت كريستيان على بات يفترو لمن دنو تأمر نو اتبالين تأمر مهون ما نمسوي اقوال ما يكفري. السلام عليكم ورحمة الله وبركاته. استاذ لي لاري دمس سلا للي نو جيني أنا وطاوت ما هون الجيني أجأت من سسل هون أنا الله كل النقر شاي مهون اللي أساقي لنو كاباتم كالاباتم بنات باباتم كل نم من قدو اللي أساقي لنو بزي من قدو شاي مهون اللي أساقي لنو جزاكم الله خير ما يكفيكم. አመት الله الله يشفيك عافيه استشنياك قالو يعني مايك على ما يازش انچ እንኳን አንድ አመትም ማይክ ባትይጂ ታወቀ ነው ከነዛ አክቲቭ ሜምበርስ ነሽ الله عافيه استش كفاره ነው ምንለው طهور ነው ምንለው ጉንፋን ሳል ምናምን ይሄ የአንቢያ በሽታ ነው አይዞሽ አንቢያዎቹ አጽያፍና መጥፎ በሽታ አይዛቸው የሚይዛቸው ጉንፋን ነው ትኩሳት ነው ሳል ነው እንደዚህ እንትን ነው ምንም እንትን አይደለም። على كل حال መልሱ ተራ መልስ ነው እሱ አይደለም መልሱ አመትላህ ቻይ መሆኑን ሊያሳውቅ ልክ ነው ግን አንድ የተደበቀ ምስጢር አለ ብዙ ጊዜ ተቀስኩት እኔ ለምን ኢሳ አላባት ፈጠረው እንዲያውም ትንሽ ብጨምርለት መልሱ ይመለሳል ማይክፍሪ السلام عليكم ورحمة الله وبركاته. أبو عثيمين تمليسان له ويم عمر تمليسان لك على هنا نمليسوا النامج عرشان تنو نمليسوا عنه عندند وكا إن شاء الله قزي العالم أطفات الله سبحانه وتعالى የሰው ልጅ የፈጠረው በአራት መልኩ ነው። ቀድም አመቱ ለከመለሰች ቻይ ከመሆኑ ጋራ ቻይ መሆኑ አደምን ካፈር ፈጠረው አባት እናት ሳይኖረው ነብዩላህ ኢሳን ከናት ብቻ ሐዋን ደግሞ ከአደም በስተግራ ከላይኛው ከትልቁ የግራ ጎን ከዛ ፈጠረ። ሌላው ደግሞ ኖርማልኛ እንደምንፈጠረው በአራት አይነት አላህ Subhanahu Wa Ta'ala ያፈጣጠር አይነቱን ስለፈጠረ ዋናው አላህ ان الله على كل شيء قدير لنا تقالو يهنوا حكمه وبارك الله فيكم يا كفري اشي لو اندمي ابو انيس ሁለት ነጥብ ስጡት ምክንያቱም ከባድ ቃቂ አይደለም ግን አስተወሰ አወቀ ማሻአላህ ያዘ እና ወንድሞች አላህ ችሎታው ለማሳየት ምንድነው ምንለው አንዱ مثلا ይላል ይሄን ሰውየው እኮ መታሁትና ጥርሱን ሰበርኩት ይላል አንተ ጥርሱ የሰበርከው እኮ በትርስ ላይ ያዝክ ነው እንጂ እጅ በእጅህሞ ቢሆንማ አፍንጫ ነው የሚሰብረ ተለኛለ እሺ እጅ በእጅ ይምጣልና እጅ በእጅ ይመጣና አይኑን አወጣሁት ደሞ ጥርሱን እና አሁን ደገምኩትና አይኑን አወጣሁ ላ ላ ላ ላ እንደዚህ አይደለም አንተ እኮ ታብሌት ስለበላህ ነው ታብሌት እንትን የሚያረጋለ ኃይል የሚጨምር ታብሌት ስለበላህ ነው እንጂ እሱ እኮ ታብሌት ቢበላኮ ያኔ እንትን ያርገህ ነበር ይላል እሺ እስትንመኩር ሶስተኛ እኔ ታብሌት ሳልበላ 5 6 ቀን ቆየሁና በፊትም አልበላሁ አሁንም 5 6 ቀን እስትቀው ላለሁና አልበላሁ እሱ አንድ ሳይሆን 10 ታብሌት በላና ከንፋውጥቶ እንደሚበር ሆነ አይደለም እንደገና ደግሞ መታውትና ጭንቅላጡ ሁሉ አወጣውት በውጭ خلاص አረፈ እንግዲህ አሁንስ ምን ትላላችሁ ላለሁ አላህ Subhanahu Wa Ta'ala ችሎታው ሊያሳይ ይፈልጋል አደም ዓለምንም አባት ዓለምንም እናት ፈጠረ እንግዲህ አንዲ ዓለምንም አባት ዓለምንም አባት እናት መፍጠሩ ጥሩ ነው ግን ሊባል ይችላል ሐዋ አመጣና ካባትና እናት የሌላት ፈጠራት አባቷ ማን ነው አደም ነው ከእንትኑ ከስጋ ነው የወጣችው ስለዚህ ዓለም እናት ፈጠራት ማለት ነው እንደገና ቀጥሎ እኛ እንግዲህ እንትኑ ያ አደም አላባት አላባት አለናት ሐዋ አላባት ቀጠለ እኛን ፈጠረና ካባትና ከናት ከፈለጋችሁም አላባት ልፈጥር ይችላልው ብሎ መጨረሻ ኢሳ አላባት ከናት አላባት እና በአራቱም አሁን አምስተኛ ሊገኛ አይችልም አንድ ሰው የሚፈጠረው ወይም አላባት አለናት ነው ወይም ከናት ብቻ ነው ወይም ካባት ብቻ ነው ወይም ካባትና ከናት ነው አራቱም አጠቃልለው በኢሳ ጨረሰው ነገሩ ስለዚህ ቻይ ነው አላህ Subhanahu Wa Ta'ala ተአምሩ ሙሉ በሙሉ ታየ ማለት ነው የነወል ነው ህክማው ይላሉ ዑለማዎቹ ግልጽ ነው እንዴ ህክማው እሱ መሆኑ በጣም ግልጽ ነው ናም እሺ ጥያቄዎቻችን በዚህ ሲደመደሙ አሁን አጠር ያለች درساتين زاري اطر يالچ نچ گن يفل ميقراو گن انانته نو انتن يمتلوت انداند طياقي يال ميتطيقو اني نغراچو الله لمثالي استي مجمرى هيچن چرسات ابو عثيمين سمعني الله استي قرات ياچي مچرشاو يسوره النساء ايا يسوره النساء ايا استي قرالن يستفتونك بلا نعم مايك فري زارغوبني لك مايك لي سل فري زارغوبني نعم بك طام تسمعني لك الحمد الحمد لله جزاكم الله خير الجزاء وبارك الله فيكم يا استاذي الله يطول عمرك الله يحفظك ان شاء الله اعوذ بالله من الشيطان الرجيم يستفتونك قل الله يفتيكم في الكلاله إن امرؤ هلك ليس له ولد وله أخت فلها نصف ما ترك وهو يرثها إن لم يكن لها ولد فإن كانت اثنتين فلهما الثلثان مما ترك وإن كانوا إخوة رجالا ونساء فللذكر مثل حظ الأنثيين فللذكر مثل حظ الأنثيين يبين الله لكم أن تضلوا والله بكل شيء عليم. جزاكم الله خير الجزاء وبارك الله فيكم. مايك فري أستاذ. صدق الله العظيم وبلغ رسوله الكريم ونحن على ذلك من الشاكرين ومن الشاهدين والشاكرين والحمد لله رب العالمين. إذن آخر آية من سورة النساء هي حكم الكلالة. كلالة استبدوا الكلالة. الكلالة بقرآن ترجم جميع العلماء أو 90% علماء تسمى مبت عند سو مالتنا سيتميهن وند أبات الناتي يللو لجوج يللوت أبات الناتو يموتو لجوج يموتو وندم بتشايتوي. لمثال صفية متبالو موتج وندم بتشانو يلات أبات وانا ناتوا كسوا بفيت موتو لجوج وام يلات. ويم عثمان متبالو اللي أباتنا ناتو كسوا بفيت نو يموتو لجوج وام يلو يتوي عند إهت ويم إهت النواندم ويم هدت إهت ويم هدت وندم وندم بيشانو يتو يكلالا يبارال. إشي أورد المفسرون في سبب نزول هذه الآية روايات كثيرة جدا منها ما أخرجه الشيخان البخاري ومسلم يمرتنو البخاري ومسلم يزقبوت حديث السوء بكال وغيرهما من الأحاديث عن جابر بن عبد الله. سيدنا جابر بن عبد الله تلك صحابي من إلال دخل علي النبي صلى الله عليه وسلم وأنا مريض. يعني لما موت يتكرى الربكو مالت كباد بشتاي زون نبياتشن زيارة ليارقو لجمت والو ما أنه ميلو جابر بن عبد الله. ما أنه جابر بن عبد الله مياكو سوال لي هاو جابر بن عبد الله يا أباتو عبد الله بن حرام ببالو بغزوة أحد بشهادة يتقدلونا الله سبحانه وتعالى على منهم ترجمان على منهم واسطة فتلة فتيانا قرو بجنة السبحانه. نبياتشن دزي قالوت يا جابر قالوت لم يكلم الله سبحانه وتعالى أحدا سفاحا. يعني أندسو نبياتشن بهون بنتنو بجبريل أما كاينتو يتقيانا قراتشون جي فتلة فتية ينقرت ينقرت شو الله عباته بالشانوالو يوم القيامة تسوتو كذي يعني بشهادة متوسهد الله النقرونا. يعني قصة بسورة آل عمران سلا اللفئة هون كذي لما تفاتها الفلقم. جابر ابن عبد الله لجونه من علي كتاممكو بهلا زيارة در قول لنبيات صلى الله عليه وسلم وأنا مريض لا أعقل. نبياتشن ودى بيته سيقابو شنكلاتي على كم نبار شنكلاتي ستين نبار يعني بتعم كبدو نبار انتنو بشتاو كبدا نبات. فتوضأ فصب على عليه أحد أو صب عليه وضوء يادرقو نبياتش صلى الله عليه وسلم سو ينتبت بلاتشو نبار ساتشو وضوء يادرقو نبار علي. فعقلت كذا وضوء يادرقو برر الكنا بك الكنا أيهوا تشو علي. فقلت يا رسول الله الكوات شوالي إنه لا يرثني إلا كلالة. تملكة تنقدي نبياتشن هوي أنيكو أباتي سيموت سبات سيت لجوش نو تتوي هيدي أني دمو نزي أهتو تشينا تشو مستي اللنيم ويم أبات الناتي اللنيم هلوم ترو نايمي ورسن إني أمي ورسن اهتوشي بيتشاناتشو ينو انقدي كلالا ليلا وراش يلو. يقول فقلت إنه لا يرثني إلا كلالا فكيف الميراث انديت نومي درساتشو يني قنزب قلوت ايكاتشو. الزهلاي نبياتشن يمياوكوث نقر يلم منم يمياوكوث نقر يلم لتلقوا اهت لتلقوا اندم لتلقوا ليلو شاي تشلو مكنياتهم يورشا نغر رأسك ألمو كالله نيوردو بودي وراسو كالله نيوردو كذا بريك داون يادرغو نبياتش صلى الله عليه وسلم نو. طيب إذن يهيشي آية وردج يستفتونك. من نو يستفتونك؟ جابر بن عبد الله يتأيك أهال على الله سبحانه وتعالى. يستفتونك من الاستفتاء بمعنى طلب الفتيا او الفتوى يتأيقوا هل سلادين على الله سبحانه وتعالى. يقال استفتيت العالم في مسألة كذا اني عالم اقلكو تأيقوا ابلال استفتيت مالت تأيقوا مالتنو اي سألته ان يبين لي حكمها. فالافتاء معناه اظهار المشكل من الاحكام وتبينه. افتاء مالت عند بتقام مستيرية افا بهتيهاك ايه ويم ملسو يتدبك ايه تسور نقر عالم انت تأيقنا عالمو يتسور ملسي ستحل اشي فتوى مالت ينو اشي كذا قتلو. والكلالة كلالة مالت هالو ما لم يترك والدا ولا ولدا عند سو أبات الناثو يموتو لجوتشو يموتو ويم كرسي الولدي بيتشاون اهتوشنا واندموتشو بيتشا تتو يموتي. هذا الذي قاله أبو بكر الصديق هو الذي عليه جمهور الصحابة والتابعين والأئمة الأربعة تقلال صحابة وشو تابعون وشو أرات مذهب بمولو والأئمة في قديم الزمان وحديثه يدرو علماء وشو يأهن علماء وشو يتسمى مبت وهو مذهب الأئمة الأربعة والفقهاء السبعة يهنو كلالا مالت النات النابات يالتوي لجوشم يالتوي. وقول علماء الأمصار قاطبة وهو الذي يدل عليه القرآن. وقد ذكرت كلمة الكلالة مرتين في هذه السورة. بسورة النساء كلالة يمثلو قال هلتك زين وتتكسشو تزي ملاتشك هنا كهم بفيت عند آياليش. يقول سبحانه وتعالى وإن كان رجل يورث كلالة عند سو كلالة بيتشا ميورثتك هنا أو امرأة وله أخ أو أخت فلكل واحد منهما السدس فإن كانوا أكثر من ذلك فهم شركاء في الثلث. هنا ببرنا برعلم أهون التنال هنا قر أهون بدام قل سؤال له. والمختار الذي عليه المحققون من العلماء أن الولد هنا عام. ولد سنل يعني لجه سنل سيثم واندم يكاتتال واندموش لجه سنل زي سيت لجنا واندلج هلتم يكاتتال يتناول الذكر والأنثى. لأن الكلام في الكلالة هو من ليس له ولد أصلا ولا ذكر ولا أنثى وليس له والد ولا والدة ينو كلالة. المعنى يسألونك عن الكلالة معنى أهون ترجمي آية وترجمه. يسألك أصحابك يا محمد عن توريث الكلالة يعني عند سو اهتنا واندمو بيتشاتتو يموتي ورشا ونديتي ودال. فقل لهم مرسي متال الله يفتيكم في ذلك للا سوات تتأيقو نبيهم لما نلسا يتشلو مكنياتهم كالله مورد على لبت مرسو الله نو فتوى مستعجو الله أكبر كالله بلا ينقليه مانا لفتوى مستعجو. إذا مات إنسان ولم يترك أولادا لا من الذكور ولا من الإناث عند سو كموتي سيتلجنا واندلج بيتشانا ويتوي أبات الناتي اللوم ولم يترك كذلك والدا تمام لجوتشم التوم سيتلجم واندلجم يلوم الناتم أباتم يلوم وترك أختا شقيقة أو من بين أبيها ان اهت نو يتوي اهتو دمو باباتو بيتشال تونت تشلالچ بابات بناتم لتونت تشلالچ. فلأخته في تلك الحالة نصف ما تركه هذا الميت بالفرض. اهون تنش كبد للاچ تشلال جن بنامبر بفي قرس كسطاچو طرونو اشي مان النبلستي بفتي الله منو منو أبو أنيس هو اللي زي أبو أنيس سلم ودوه بس إنه مسلم مستو أبو أنيس متوال أهون أي فرام أبو أنيس ما متو سلم ما هي كرينا الفرام متهال بيلوج دي نماني موت غريب إبراهيم سراج قال موته أن أبو أنيس متوال أباتنا الناتو كسب بفيت متوال لجوتشو دمو يلوم الولد دم كنتش الرأس ويم ولدوال جن كسب بفيت هدوال شيء ما أنه يتوي إهتو ويم واندمو. ولم يترك ذلك والدا ولا ولدا وترك أختا شقيقة أو من أبيه እና እህቱ ከአባቱ ወይም ከአባቱና ከእናቱ አንድ እህት ወይም ሁለት እህት ሶስት እህት እንደዚህ አሁን እህት ተወ አንድ እህት ተወ 40,000 ይሄን ፊገር ነው ሰድሲ 40,000 ዶላር ትቶ ሞቴ ወራሾቹ ማናቸው እህቱ ብቻ ነች አላህ ምን አለ فلأخته في تلك الحالة نصف ما تركه سنت توسدالش وندموج اهتو سنت توسدالش هاياشي بارك الله فيك هاياشي توسدالش يه چك چك انا نترك مساح سابي للبت الله بعرشه هنو يفردو نقرنو انا نصف ما تركه هذا الميت بالفرض والباقي للعصبة يتكرو هاياشي دولار دمو لزمد أزمادي هنا كن انتناتشو كن مثكتل أولها بالرد نعم إن لم يترك عصبة طيب تأرس الزمد اللوم كهنا تقول لا هيا شو تملسو ودسوا يمتال ما نوصدو انقري لمسالي أبو أنيسنا ليلى النبل أبو أنيس يموتو أباتنا نتين اللوم لجوتشم يلوم يتوامنو ليلى يمتبال إهتونج أهون كارباشي سنت توسدالج كلالا سلهونج 20 دولار توسدالج 20و ليلى زمد ازمادي هونال زمد ازما سنغد باطقالاي نو مناغرو طيب زمد يلوم ولا چنقلات يلوم ولا اوم يلوم ولا زاف يلوم يت يهدال 20و تملسو ودسو يملسال ينچرسنال انغدي ابو انيس عند اهت سلالو ورشاو اندزي هونال معناتنو طيب واذا ماتت الاخت السوه كموتجس اهون ليلى متالج ابو انس بهيوتو عليه واذا ماتت الاخت قبل اخيها ولم يكن لها لا ولد ولا والد تمام ولم يكن لها كذلك ولا والد ولا ولد فان الاخ اهون ابو انس من وسدال في تلك الحاله يحرز جميع مالها بمول 40 يوسدوال لمن مايكوس يزو يملسالي لمن بمولو 40 سيوستوال لمن وندموج ملسو اندي تمراچوال كو ايه نغير 3 عامت اكتاتيه نو يستماركواچو لمن ابو انيس 40 يوستوال السوا ستموت 40 يوستال السو سيموت السوا 20 بيچا توسدالچ واي مايك فري نور جنة اتشكوي بيچا نفس الشيء مكري مايك. السلام عليكم ورحمه الله وبركاته مكنياتهم الساتشو وند سلهونو ሁለት ጥፍ ስለሚወስዱ ነው الساتشو وند سلهونو ሁለት ጥፍ ይወስዳሉ ማለት ነው ሴቲቶ ያው ግማሽ ስለምትወስድ ነው አላህ አለም ما شاء الله ام نور جنة تككل ملس ነው ያቺ ህግ አታጥፉት ከጭንቅላታችሁ አታውጡት للذكري مثل حظ الانثيين يميلو عند تلك قاعدة اللي انا وند يسيت اتفي وسدال بهلو نقر الا باند نقر اللي باند نقر ابات النانات قن الزيه ابات يبلت اكل جوعي وسدم النات زك على اتوسدم كناتهم للا استمراتشو نبريه نقر ابات النانات اكلنا ميوسدو اشي انا للذكري مثل حظ الانثيين وند يسيت اتف سلامي وست ان لا لا ايش يا ابو انس قرسنا لهون السكو موته سنتي وسدال وند بوش 40 بمولو مكنياتهم ليلى وراش يلم سوا كموتهش دمو السكو موته سوا جمش وسدالش السكو موته دمو سوا كموتهش دمو مولي وسدال طيب اهون ود لانهن فان كانت اثنتين طيب ابو انيس متوال ሁለት እህቶች ተወ አንድ አይደለች መጀመሪያ ሌላ ነበር አሁን ሌላ እና ፋጥማ ሆኑ ሁለት እህትማማቾች ትቶ ሞተዋል ምን አደርጋለን فله الثلثان مما ترك ابو انيس 40 لمثاله 30 شي كتوى ثلثان من ማለት ነው 2/3 يعني 20 በሁለቱም ይከፈላል 10 ሺ ቀራል ማለት ለሲ በቃ 40 ሺ ወደ ላይ አንሄድስቲ በ40 ሺ ይሄን ፊገር እስከመጨረሻን ተቀምበት ኦኬ 40 ሺ አሁን አቡ አኒስ ሙተዋል ሁለት ሴት ልጆች እህት ማማቾች ተወ አላህ ምን አለ فإن كانت اثنتين فلهما الثلثان مما ترك يهن ما أنهم يترقون لي سنتي درسوات شوال واندموش 40 وغنزبو ثلثان بفي قرسو طنج ثلثان الله هلال ثلثان له لتم يكفلان شو معنى ثلثان 40 لو صوستي كفلنا بهولتي بازانا 26666 للنسو يستطال او تو ثرد اكزاكتلي تو ثرد مالتنا 26667 بر لهولتم يكفلان يالقباو سؤالي ثلثان فإن كانت اثنتين فلهما الثلثان مما ترك طيب وإن كانوا إخوة رجالا ونساء طيب أبو أنيس متوال يتواجهوا هلت سيتوشنا هلت وندوشنا اتشو اهتما ما تشنا بملو اهتوشنا وندموشنا اتشو هلت اهتوشنا هلت وندموشنا توموتي من على الله سبحانه وتعالى وإن كانوا إخوة رجالا ونساء فللذكر مثل حظ الأنثيين جنزبو من يادر قالو للجوتشو اتفسي ستاتشو لسيتوش دومو قماشي يتستا بزيه كفالو تال تقبابا عرباشي لوندوشو لمسالي متوبر كستا لسيتوشو عمسا عمسا برتستا ألا معرفنا بزيه نكفافل علم طيب ونساء للذكر مثل حظ الأنثيين فإن كانتا الوارثتان بالإخوة اثنتين أو أكثر فلهما الثلثان مما ترك أخوهما المتوفي وإن كان الورث لهذا الأخ المتوفي إخوة من الرجال والنساء ففي هذه الحالة تقسم تركتهم بينهم للذكر مثل حظ الأنثيين إذا الكوات شو يعني وند الناس يتكهونوا أرات أمس الدس هونو يتدبالك وند الناس يتكهونوا يعني لو اندوش ملو للنزا قماش يسطح دمو يا ابو انيسن انتن غنزب بزي تكففلو الله وبهذا نرى ان الايه الكريمه قد ذكرت صورا اربعه انقدي يا كلالا نجر كلالا يميلو اربع قرص الله او ورارسو اربع عينت الله اربعه احوال اوكي عندنيا واستنبل ان يموت الميت وترثه اخته واحده هنو دو حالا تمر لسنال عند ابو انيس موتنا ليلى متبالو كورسچو كارباشي سنت توسدارلش وندموچ نغروني استي ودو حالا نو يملسكواچو كارب ايو 20 شي توسدارلش يچرسنال ففي هذه الحاله يكون لها نصف ما تركته بالفرض بالفرض مالت يعني يه يسوانو 20 شي يسوانو طيب هيا شيء وتقرروا يمي وسدوا سو كتات ادمو ود سو يملسال ايه عنده ثانيا ان يكون الامر بالعكس نغرو بان تموت امراه السوانه يموتش اهون ليلى موتهنا يتوچو ابو انيس بيتشا نو يرثها اخوها فيكون له جميع تركتها تقلال 40 شو بمولو بس يوسداتال ثلاث ادلم طيب ان يكون الميت اخا او اختا أهون والوارث أختان فصاعدا أهون يموتوا وندمنوا ويهتنوا يتوت جن صوست هتوشنا صوست وندش ويم عند وند عند عند وندم عند هت ويم هلت هت هلت وندم إنذي كتوس ففي هذه الحالة يكون لهما ثلثان تو ثرد ايوه بارك الله ما شاء الله ابو انيس ثلثان تو ثرد بالنسو يكفلال مالتنا اراتنيا ان يكون الميت اخا او اختا والورثة عدد من الاخوة والاخوات ففي هذه الحالة تقسم التركة بينهما بينهم للذكر مثلا ان وندوش سيتوش وندوش سيتوش كهونو دمو يتواتشو وندوش ان اهوتوش نزي يتدبالكو كهونو لوندوش ملوسي ست لسيتوش قماش السيطان بزي اكفافل عماتنو هذا ألي وظاهر الآية يفيد أن لا فرق بين الإخوة الأشقاء بزي أنت كوسدنو يابات الناينات واندمنا يابات واندم عندنو كآياو كوسدنو بآياو ملك أهن بآياو مسرت واندموش يا أبو أنيس ወንድም ወይም እህት ባባቱ ቢሆንም ወይም ባባቱና በእናቱ ቢሆንም ልዩነት የለውም። እሺ አያው እንደዚህ ነው የሚለው ولكن هذا الظهر غير مراد لكن ይህ እሱ አይደለም የሚፈልገው የሚፈልገው ነቢያችን ሰለላም ያሉት ነው ነቢያችን ሰለላም خاص አደረጉት ምን አሉ فقدمت الاشقاء على الاخوه للاب መጀመሪያ ባባትና በእናት የሆነ ወንድም ወይም እህት መጀመሪያ ለሱ ነው የሚሰጠው ከዛ ቀጥሎ ነው ለእንትኑ ለወንድም እንትን የሚሰጥ የወንድ ያባት ወንድም ብቻ فاذا ما اجتمع الصنفان አሁን ለምሳሌ አቡ አኒስ ሲሞት አንድ ወንድም አለው ባባቱና በእናቱ ሌላ ወንድም አለው ባባቱ ብቻ ውርሻው ለማን ይሰጣል ነቢያችን እንዳሉት فإذا ما اجتمع الصنفان حجب الإخوة الأشقاء الإخوة للأب النزاب أبات النبنات واندمو تشيهونو لنزاب أبات بيتشا واندمو تشيهونو ياتفع تشوال أي ورسوم يكلكلوا تشوال يعني بقى أي ورسوم النزاب أبات بيتشا هونو أي ورسوم قنزبو لزاب تشاي السبتال هذا حكم الله إذن يا الله شرعنا وقوله تعالى يبين الله لكم أن تضلوا والله بكل شيء عليم ይህ ነገር ያ الله الله አስቀመጠው ህግ ነው ምን እንዳስቀመጠ ያቃል ለምን ለምን አትበሉ ምክንያቱም الله ምን አይነት ህግ እንዳስቀመጠ ያቃል አለ والله بكل شيء عليم اذا الله سبحانه وتعالى የሚማጎተው ሰው የለም እንላለን እሺ አሁን ከዚህ ቀጥለን ወደ እናንተ መለሳለሁ አንድ ሳምፕል ሰጠና ከዛ ሳምፕል ተነስታችሁ ትጠይቃላችሁ እሺ ኦኬ አንድ ሳምፕል ልስጣችሁ አሁን የሞተው አህመድ ነው የሞተው ሰው አህመድ ነው ከኔ ጋር ይዛችኋል ካልኩሌሽን ያላችሁ ካልኩሌተር ካላችሁ ያዙ አንድ አህመድ የሚባለው ሞተ 40 ሺህ ትቶ ሞተ እሺ ኦኬ ወንድ ነው 40 ሺህ ትቶ ሞተ ወንድ ነው የሞተው አህመድ ነው ወንድ ነው አሁን ውርሻ እናረክ ንጠይቅ መጀመሪያ ወንድሞች ወንድ አባት አለው የለው እናት አለችው የለው ወንድም አለው እኔ ልጅ አለው ነአም ልጅ አለው ስንት ልጆች አሉት አንድ طيب ሚስት አለችው ነአም ስንት ሚስት አለችው አንድ ሴት ልጅ አለች አለው ነአም አለው ስንት ነው ሁለት ለምሳሌ አንድ ወይም ሁለት አንድ እንበለው አንድ ልጅ ሴት ልጅ ደግሞ አንድ አለች ምን ሆነ አሁን አንድ ሰው አህመድ የሚባለው ሞተ የተው 40 ሺህ ዶላር ነው እናቱ እና አባቱ የሉም አንድ ወንድ ልጅ አለው አንድ ሴት ልጅ አለው ሚስቱም አለች 40 ሺህ እንዴት እናከፋፍለው ይህ አንድ ጥያቄና እንደ ሳምፕል እንደ ኤግዛምፕል ሰጣችሁና ከዛ የናንተ የቤተሰቦቻችሁ ስጡኝና እኔ ለመኩረኝ እንዴት አድርገን እንደመካፈፈለው አሁን ይሄ ነገር ላከፋፈለው አሁን ማን ነው የገባው ወንድሞች አህመድ ሞተ 40 ሺህ ዶላር ተተው በባንክ ሞተ ሚስቱ አለች አንድ ወንድ ልጅና አንድ ሴት ልጅ አለው አባትና እናት ግን የለውም እንዴት እናስበው እሺ ስናስበው ምን እናደርጋለን መሰላችሁ መጀመሪያ ደረጃ ሚስቱ አንድ ስምንተኛ ትወስዳለች ለምን ተመራጫዋል እንደ ከተማራችሁ እንደማመጣው ለምን ድኖ አንድ ስምንተኛ የምትወስደው የሚነግረኝ ሰው አለ እሺ እኔ ተውት አትንገሩኝ አንድ ስምንተኛ የምትወስደው ልጆች ስላሉት ነው ምክንያቱም ልጆች አንድ አራተኛ መውሰድ የሚገባት ልጆች ስላሉት ወደ አንድ ስምንተኛ አወረዷት ማለት ነው እሺ እንግዲህ የ40 ሺህ አንድ ስምንተኛ ስንት ነው ወንድሞች ማን ይነግረኛል ስንት ነው ያንድ እንትን አንድ ስምንተኛ የ40 5000 very nice 5000 ነው አይደለም አሁን ስንት ልጆች አሉት አንድ ወንድ ልጅ አንድ ሴት ልጅ አለው የተቀረው ስንት ነው ወንድሞች 35 አይደለም 35 ነው ለልጁ ሙሉ ሰጠህ ለልጅቷ ግማሽ ስጣት በሌላ አነጋገር ይህ 35000 ብር ወደ 3 ክፈለው ወደ 3 ክፈለው እሺ 3 ከፈልከው ስንት መጣ ወደ 3 ስንከፍለው ስንት መጣ ወንድሞች 1000 ለ 11000 ክፈሉት እንጂ 35 ኤግዛክትሊ 11666 ዶላር ይመጣል ይህ ለልጅቱ አስጣት ወንዱስ እጥፍ አርገው ይህ እጥፍ ካደረከው ስንት ይሆናል 23336 በዚህ ውርሻው አበቃ ልድገመው አህመድ ሞቴ 40000 ዶላር ትቶ ሞቴ ሚስቱ ነው ያለችው አንድ ወንድ ልጅ አለው አንድ ሴት ልጅ አለው አሁን ከናንተ እንደዚህ ሊኖር ይችላል እገሌ ባለልም አንድ ወንድ ሴትና አንድ ሴት ወንድ ሴት ልጅና አንድ ወንድ ልጅ ያለውና ሚስቱ ያለችው አራት ናቸው ፋሚሊው ባል ሚስትና አንድ ሴት ልጅ አንድ ወንድ ልጅ አይደለም ሰውየው አላህ ላይ በለው አይበለውና ሰውየው ሞቴ ሲሞት ስንት ተው ሞቴ 40000 ዶላር ቀጣ መጀመሪያ ምን አርጋለን ሚስቱ ስንት ትወስዳለች እንላለን ሚስቱ ከባሊው የምትወስደው አንድ አራተኛ ነበር ልጆች ባይኖሩት ኖሮ ልጆች ስላሉት ግን ልጆቹ ወደ አንድ ስምንተኛ አወረዱዋት አንድ ስምንተኛ የ40000 ስንት ነው ብንል 5000 ነው ያኒ 40000 ወደ 8 ስናካፍለው ስንት ይሆናል 5000 ከ40000 ስንት ይቀራል 35000 35000 የማን ነው የልጅቷና የወንድየው አይደለም ያቺ ቃዒዳ እናመጣና ለዘከሪ ምثل حظ الانثيين እና ወንዱ እጥፍ ሲወስድ ልጅቷ ደግሞ እሱ ግማሽ ስለሆነ እሷ 11666 ስትወስድ ፖይንት ሳምቲን ያኒ እሱ ደግሞ እሱ እጥፍ 23333 ይወስዳል ግልጽ ነው ወንድሞች ሌላ ኤግዛምፕል ስጡኝና ልስራላችሁ ወይም ደግሞ ሌላ እኔ ሌላ ልስጣችሁ እስቲ መለስና ሌላ ልስጣችሁ አሁን ለምሳሌ እንበል የሞተው ሰው መሐመድ ነው እንበል ኦኬ የተወው 40000 ነው ከዛ እንቀሳቀስ ለሂሳብ ንጠቅመን የተወው 40000 ነው ኦኬ እሱ ደግሞ ወንድ ነው አሁን የሞተው ወንድ ነው መሐመድ ነው የተወው 40000 ነው አሁን ወራሾቹ እንመልከት እሺ ወራሾቹ አባት አለ ነዓም አባት አለ እናት አለች ነዓም እናት አለች طيب ሚስት አለች የለችም ሚስት ወንድ አለ ነዓም አንድ ወንድ አለ ሴት ወንድ ሴት ልጅ ሳለች አው አንድ አለች ለምሳሌ ነው ምላችሁ አሁን ርሻውን ምን ይሆናል መሐመድ ሞተ አባቱና እናቱ አሉ ሚስቱ የለችም አላገባም ወይም ደግሞ ሙተዋል አገብተው ሙተዋል ሙታለች ወይም ተጠልቃለች ልጆች ግን አሉ አንድ ወንድ አንድ ሴት አለው አሁን 40000 ምን እናርገው ብንል እኔ ካልኩሌተር ከኔ ጋር ነው ያለው እናስብና መጀመሪያ يعني አባቱ አንድ ስድስተኛ ይወስዳል ለምን አንድ ስድስተኛ ይወስዳል እናቱ ደግሞ አንድ ስድስተኛ ይወስዳል እዚህ ላይ ይሄን ጥያቄ መለሰ 1 ቢሊዮን ዶላር እንሰጣዋለን አባቱን አንድ ስድስተኛ ይወስዳል እናቱ አንድ ስድስተኛ ትወስዳለች ለምን ማይክ ወስዳችሁ መልሱልኝ ለምን አንድ እንዴ ለምን አዘከሩ مثل حظ الانثيين አይደለም እንዴ ወንድ እኮ እጥፍ ነው የሚወስደው ለምን እዚህ ላይ እጥፍ አልሆነም ኦ طيبة ما شاء الله የጠፋሽ ልጅ መጣች ወንበዴ መጣች እሺ طيبة ላንቺ ማይክ السلام عليكم ورحمة الله وبركاته استاذ ልጆቹ ይገድባሉ ልጆቹ ስላለው ለዚህ እነሱ እሱ የሚያገኘው ወላጆች የሚያገኙት አንድ እንትን ይሆናል አንድ ስድስት እሺ ልክ ነው ልጆቹ ስለሚገድቡት ነው አባት አንድ ስድስተኛ የሚወስደው ጥያቄ ግን እሱ አይደለም ለምን አባት አንድ ስድስተኛ ይወስዳል እናት አንድ ስድስተኛ ትወስዳለች ለምን እኛ ተማርነው ወንድ የሴት እጥፍ ነው የሚወስደው እዚህ ላይ ለምን ተስተካከሉ ሁለቱም እንዴ እናት እኮ ሴት ነች አባት ነው እኮ ወንድ ነው ለምን እጥፍ አይወስድም እሱ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱሁ እንግዲህ እንደተማርነው ባለፈው ጊዜ እንደተማርነው ማስተዋውሰው ነገር ቢኖር እናትና አባት በዚህ ጉዳይ ላይ እኩል ስላሳደጉ እኩል እንደሚወርሱ ነው ወንድ ስለሆነ እዚህ ላይ የሱ ደረጃው ከፍ ብሎ እጥፍ እንደማይወስድ ነው እና እናትም አባትም በኩል ደረጃ ነው የሚወስዱት አላህ አለ ማሻአላ ኑርጀና ሁለት ሶስት ጊዜ ከሰርሽው አሁን አመጣሽው ለኑርጀና ሶስት ነጥብ ስጡልኝ እሺ ምክንያቱም ምንድነው የተማርነው ባለፈው ሳምንት በማንኛውም ነገር ወንድ የሴት እጥፍ ነው የሚወስደው የሴት እጥፍ ነው የሚወስደው الا في شيء واحد ባንድ ነገር ብቻ ለበምን አባትና እናት አብረው የለፉ አብረው የታገሉ ስለሆነ እሱን ማሳደጉ አሁን ሴት አትበደልም እዚህ ላይ በደል ካላችሁት ማለት ነው ሴት ግማሽ አትወስድም ለምን እንዲያውም እሷ ነው የበለጠ ድካም የበለጠ ልፋት ያደረገችው ልጁን ለማሳደግ ስለዚህ አባትና እናት እዚህ ላይ እኩል ነው የሚወስዱ በአባትነትና በእናትነት እሺ እሺ አሁን እናስብ እንግዲህ ካሰብን አሁን ካሰብን ወደ እንትን እንመለስ አባት አለ 40 ገንዘቡ 40 ሺህ ነው እናትና አባት አሉ አንድ ልጅ ላለው አንድ ሴት ልጅ አለው አሁን አንድ ስድስተኛ ከወሰደ አባቱ የ50 ሺህ ስንት ይሆናል አንድ ስድስተኛው ስንት ይሆናል አስቡት እስቲ የአንድ ስድስተኛ ስንት ይሆናል 6667 ኤግዛክትሊ ኡምሪሃን 6667 ወይም 66 ኦኬ ይሄ ማን ለማን ነው የሚሰጠው ወንድሞች ለእናቱ እንደዚህ ነው የሚሰጠው ለአባቱም እንደዚህ ነው የሚሰጠው ስንት ቀረ ከ40 ሺ ስንት ቀረ ወንድሞች ይሄ 13 ሺ ምናምን ስንቀንስበት 27 ሺ ቀረ ወይም 26666 ይሄን ቀረ ኦኬ ልጁ አሁን እጥፍ ይወስዳል ከእህቱ እጥፍ ይወስዳል እና ይሄን ነገር በሶስት ክፍለው እስቲ በሶስት ክፍለው 26666 17 ሺ ይመጣል እሺ 17000 ወንድየው ሲወስድ 17 አይደለም 8887 ይሄን ነገር ለሴትዋ سنሰጥ ዳብል አርገውና 17777 ለሱ እንሰጠዋለን አሁን ሁሉ ብትደምሩት ለካ 40000 ይመጣል እሺ አሁን ያልኩት ነገር የሚደግመው አንድ ወንድ ሞቴ አባቱና እናቱ አሉ ሴት ልጅ አለችው ወንድ ልጅ አለው ሚስት የለውም እንዴት እናካፍለዋለን አሁን ይህችን አሁን ያልኳት ቢደግማት ማን ነው ማይክ ፍሪ السلام عليكم ورحمة الله وبركاته استاذ اشي اني لدقمو عند سو بموت 40 شي بر بينورونا ወራሾቹ እናትና አባት ቢኖሩት ሚስት ከሌለችና አንድ ወንድና አንድ ሴት ልጅ ቢኖረው ውርሻው እንዴት ነው እና መጀመሪያ ለአባትና ለእናት አንድ ስድስተኛ አንድ ስድስተኛ እንሰጣቸዋለን ማለትም ለአባት አንድ ስድስተኛ ስንሰጥ 6667 ብር ለአባት ይደርሳል ለእናትም 6667 ብር ይደርሳታል ለወንድ ልጁ ደግሞ ከተቀረው ገንዘብ 2/3 ይደርሳዋል ማለት የሚቀረው 26667 ብር ነው ከሱ 2/3 ለወንድ ልጁ 1/3 ለሴት ልጁ እንሰጣለን ለወንድ ልጁ 17779 ሲደርሰው ለሴት ልጁ ደግሞ 1/3 8887 ብር ይደርሳቸዋል ማይክ ፍሪ ኡም ሪሃን ጥሩ ነበርሽ በመጨረሻው አበላሸሽው እኮ 1/3 2/3 የሚባል ነገር የለም በሁለቱም በወንድና በሴቱ የተቀረው ገንዘብ ምንድነው እናደርገው በሶስት እናካፍለውና እንደዚህ ነው ያልሽው አንቺ በሶስት እናካፍለውና 1/3 ሴቱ ትወስዳለች 2/3 ያኒ ለምሳሌ የተቀረው ምን ስንት ነው 26000 ምናምን ነው እነዚህ በሶስት እናካፍለው ከዛ 1/3 ወይም አንድ ክፍያው ለሴቱ አንሰጥና የተቀረው ዳብል ለወንዱ እንሰጣለን 1/3 ይሄ ማለትሽ ነው እንደዚህ ከሆነ ጥሩ ነው على كل حال يعني 8888 ريال لمن يسطات لليجتوا لجو معناتنا يهن اطف سنارغو 17777 لوندييو يسطال يهن كله ازي قرنا مجمريا يسطنو اباتنا نات 1/6 سنسطاتشو 6667 يدرساتشوال معناتنا اهون يني اني يسطهواچو ምሳሌዎች በዚህ ይብቃና እናንተ ስጡኝ አሁን እናንተ ያለ ነገር ስጡኝ ዝም ብላችሁ ይሆናል ሳይሆን ለምሳሌ ያንተ ወይም የወንድም ስጠኝ እሺ ማይክ ወሰድና ያንተ ወይም የወንድም ስጠኝ የሞተው ማን ነው ስንት ብር ተወ ኦኬ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ የሞተው አባት ነው $40 ሰው ይሞችና አንድ ወንድ ልጅ ወንድ ልጅ አለው እና ድርሻቸው እንዴት ይሆናል ሌላው አሁን በጨረሻ ላይ ባነሱት አባት ልጅ ሞቶ $40 ትቶ ይሞታል ክፍያው አንድ ስድስተኛ ለአባት ተነስተው ነው በቀሪው ላይ ለእናት አንድ ስድስተኛ የሚሰጠው ወይስ ሁለት ስድስተኛ ይነሳና በኋላ ሁለት ስድስተኛው ተነስቶ ቀሪው ልጆች ይከፋፈላሉ ከዛ ሁለት ስድስተኛው ባልና ሚስቶች ይከፋፈሉታል እንዴት ነው ይሄንን ያሰብኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ እሺ መጀመሪያ ጥያቄህን ልመልስ አሁን የጠየከው ጥያቄ መጀመሪያ ለአባትና ለእናት ከዛ ገንዘብ ይነሳል አንድ ስድስተኛ ይነሳል ማለቴ 40 ሺህ ለእንትሩ ለስድስት ተካፍለውና ከዛ በኋላ አንድ ስድስተኛ ለአባትና ለእናት ሰጠ የተቀረው ለወንድዮና ለሴትዋ ተካፍሏል በሌላ አነጋገር ለወንድየው ሙሉ ስትሰጥ ለሷ ግማሽ ሰጣለ ለልጆቹ ማለቴ ነው ከተቀረው ማለት ነው ግን አሁን ያልክ አንተ ያመጣው ግን ጻፈልኝ ምክንያቱም በቃል እንትን እላለሁ የሞተው ንበል መሐመድ ነው ንበል እሺ መሐመድ ሞተ ኦኬ የቀረው ገንዘቡ ስንት ነው ንገረኝ ገንዘቡ የተወ ገንዘብ ስንት ነው ሁቢ የተወ ገንዘብ ስንት ነው 40 ሺህ ነው ኦኬ 40 ሺህ እንግዲህ የሞተው እሱ ነው አሁን ወራሾቹ እነማን ናቸው ንገረኝ ወራሾቹ አባታለው እንትኑ አባታለው ወይ የስ ኦር ኖ በለኝ ሁቢ አባት አለው ወይ ሁቢ የለም አባት የለውም እናት አለው እናት አለች ወይ አለች እሺ እናት አለች طيب ሚስት አለች ሁቢ አስዘናጋ ባከ እንትን ወጥበል ሚስት አለች ላላላ በጽሁፍ ነው ምፈልገው ሚስት አለች ወይ ኖ የስ በለኝ ያ اخي ሚስት አለው ሁቢ ኖ እሺ خلاص ይ ነው ሚስት የለችውም ልጅ አለው ወንድ ልጅ አለው አንድ ኦኬ ሴት ልጅ ወንድ ልጅ አንድ ሴት ልጅ አለው ሆቢ ሴት ልጅ ሁለት አሉት እሺ خلاص አሁን ውጤቱ ስማ እንግዲህ አሁን ጥያቄ ልድገመው የሞተው ሙስጠፋ ነው ወይ መሐመድ ነው ንበል ኦኬ ሚስቱ የለችም አባቱ የለም እናቱ አለች አንድ ልጅ ወንድ አለው አንድ ሴት ልጅ አለው ትክክል ነው መጀመሪያ ጥያቄው ወይስ ሳስቻለው ትክክል ከሆነ የስ በለኝ አይደለም ጠይም ንገረኝ እኔ የምጠይቀው ነው የምትመልስልኝ እኔ የምለው አባት አለው ወይ አባት አለው እንዴት የሞተው አባት ትለኛለህ የለም በለኝ እንጂ የሞተው አባት ነው የሞተ ከሆነ የለም ማለት ነው አባት የለውም እሺ እናት አለች ያኺነ ምስታል ጠየቁም እናት አለች ወይ እሺ ማይክ ፍሪ እኔ እንግዲህ እንዴት ነው የሚረዳ አላቀም ማይክ ፍሪ السلام عليكم ورحمة الله وبركاته يقلت أستاذ يعني تياكي باند فاميلي استنو عباتنا النات عدو نا ولاد سيتنا عند اللي جعله واند اللي جعله عبات بيموت $40 تدو يموت عال عبات يلجوچو يولاد سيتوچ لجنا عند واند اللي جعله نا النات عالج ينا زيد الشاء نديتنو يعني تياكي السلام عليكم ورحمة الله وبركاته እሺ ሁቢ እንግዲህ ይወርሻ ነገር በጥያቄና መልስ ነው የሚሄደው አሁን የሞተው አባት ነው መልስልኝ የሞተው አባት ነው እሺ ይህ አባት አለው ያኔ ራሱ አባት አለው እንዴ እሺ አለው የኸየለውም አለው ምንድነው መሐመድ አባት ነው ሙተዋል እሱ ራሱ አባት አለው ወይ ኖ የለውም እናት አለችው የሞተው አባት እናት አለችው ኖ ኦኬ የለውም አባትም እናትም የለውም طيب ልጆች አሉት ሁለት ሴት ኦኬ ሁለት ሴት ስንት ወንዶች አንድ ወንድ خلاص ተስማማን አሁን ልድገምልህ መሐመድ ሞተ ወይ ሙስጠፋ ሞተ ወይ አንድ ሰው ሞተ አይደለም አባት እናት የለውም ኦኬ ميست يلو ميست اللتشون اللتشو ميست حبي ميست اللتشو ميست اللتشوي من دونه أكلتش اللتش أوكي ميست اللتشو الشي عند واندلي جنة هولت سيتري جلو هرلم أهون ميراسو نيستي إني حساب هذا قالوا أهون ميراسو ميراسو أربع شي تقلال لغن زبونو واندم يعني لجو واندو يعني واندو واندو هولت إجو وسدال هولت لجوشو سيتوش تدومو هولت سيتوش لجوش دومو قماش قماش وسدالو أشي يي مستكل اللي تشونو قن أنت من دونه مستال ليش نو يالكين كويس تي مست هذا الركويس مستال ليش وارد لهم كوي كالكوليترون بيسيل عليهم مستال ليش شو عند وندلي جالو هولت سهتلي جالو مستال ليش شو لا مستال ليش شو سنت مستالو عندو أنا مستو تياك هذا زابين داتلين هولت مستلين روتش لال مستو عندناش أشي عند مستو بس وان جمر عند سمنتينيات وصدالج مستو عند سمنتينيات وصدالج لمن دقامو تستي لمن دينو عند سمنتينيات وصدو مستو عند سمنتينيات وصدالج لجوشو سلمي كالكلوات اوكي عند سمنتينيات سنتنو عمست الشيبر لجو اهون يتكرو جنزب لاند وندريجنا لهولت سيت ليج اكفافلوت انديت نم تكفافلوت سنت قري 25 ادلم يقرو 35 ني يقرو يهن ود هولت ود 3 اكفلو هناتو 3 ليج 3 هولت ليج سيت ليجوچنا اند وندالو سنت يمطال ود 3 نا اكفلو سنت يمطال 40000 كون وندموچ انتنو 40000 ماينس 5000 سيكفل ل 3 11000 يمطال 11600 كزي اطف اتف لما تسطوال لوندو تسطنا للناسو دمو 11 11 تسطاله كني قالاچو اندزي نو ميهونو لا اندزي ادلم ودي ارات نو متكافلو ودي 3 ادلم ودي ارات لمن ودي ارات وندموچ ودي ارات ايوه ودي ارات نو ميكافلو مكنياتوم وندو هولت انتني يزال سيتوچو دمو انداند ارات ودي ارات كفلوت اهون 35 ودي ارات كفلوت exactly 8750 ያንዳንዱ ሴት ልጅ 8750 ትሰጣለ ለሱ ዳብል አርግለት 17500 ትሰጣለ ልድገመው አሁን ሚስቱ አንድ ስምንተኛ ተወስዳለች 5000 ይዛ ትጠጋለች የተቀረው 35 ለአራት ተካፍሏል ለምን ለአራት ለምን ለሶስት አይሆንም እነሱ እኮ ሶስት ናቸው አንድ ወንድና ሁለት ሴቶች አይደሉም ላ ወንዱ ሁለት እጅ ነው የሚይዘውና አራት ሆኑ አሁን ወደ አራት እናካፍለው 8750 ይሆናል እያንዳንዱ ሴት 8750 ስትሰጥ የተቀረው 17500 ዳብል ስለሆነ ለወንዱ ትሰጣለ እሺ አሁን ማይክ ፍሪ በዚህ አይነት ወንድሞች ይሄን ፎርሙላ ካወቃችሁ የፈለገውን ውርሻ አምጥታችሁ በዚህ አይነት ፎርም ልታከፋፍሉ ይችላልላችሁ ማይክ ፍሪ ያ ጥያቄ አለኝ ማቹ አባት ወንድም ካለው እህት ካለው የሚወርሱት ነገር የለም ወንድም ወይ እህት ካለው የሚወርሱት ነገር የለም ማይክ ፍሪ ሰላም ተላብረካቱ ፍላጎታችን የውርሻ ነገር እንደዚህ አይጠየቅም አንድ ባንድ ስጠኝ ወንድም ካለው እህት ካለው እህት ካለው ምናምን አትበለኝ ንገመውና አንድ አባት ከሞተ እኔ ጽፋለሁ የውርሻ ነገር ነው አንድ አባት እጽፋለሁ ወንድም ከሌለው ሴት ከሌለው የሚባለው ነገር قال بقال ستاني عند عند قال مايك فريون اوكي اهون اني حبي وندمي بسطو اكزامبل نو انا بسطو اكزامبل وندم بينوروس وندم بينوروس انديت نو درشاب ميونو ان شاء الله مايك فري سلام عليكم وبركاته جبتونيال وندموش بمولو የሞተው ሰው ልጆች ካሉት خلاص የላቸውም እነሱ ወንድሞች በሙሉ የሞተ ሰው ልጆች ካሉት አባትና እናት ካሉት ይሐጀባሉ ይከለከላሉ። ወንዶች يعني እህቶችና ወንድሞች አይወርሱም። ማይክ ፍሪ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ያ ጀማዓት አልኸይር አሁን በተሰጠው ኤግዛምፕል እናት አባት ካለው ሰውየው እናት አባት ካለውስ ይሄንን ይካፈላሉ ወይ? ማለት ያው በተሰጠው ኤግዛምፕል جزاكم الله خير السلام عليكم ورحمه الله وبركاته جنتي እንደዚህ ብሎ አይጠየቅም። ስጪን مثلا ማን ነው የሞተው? አንድ ወንድ ሞተዋል አይደለም? ገንዘቡ ስንት ነው? ኮንክሪትሊ انت ለመርስ ልሰጥሽ የሰማሽኝ ነው እህቴ? ቆይ ማይክ ፍሪ ልበልሽና ማን ነው የሞተ? ወንድም አለው የለውም? አጎት አለው የለውም? ሚስት አለው የለውም? አንቺ ስጪንና ምንድነው ጥያቄሽ? ማይክ ፍሪ ሳትቸኩይ፣ ምክንያቱም የውርሻ ነገር ቃል በቃል ነው። ማይክ ፍሪ እሺ ኡስታዝ፣ በተሰጠው ኤግዛምፕል አባት ነው የሞተው፣ ሚስት አለው፣ ሁለት ሴት ልጆች አሉት፣ አንድ ወንድ ልጅ አለው እና ይሄው የሞተው አባት እናትና አባት አለው። ይሄው ነው ኡስታዝ። ጀዛኩሙላህ ኸይረን ሰላም አለይኩም ወራህመቱላሂ ወበረካቱ። አሁንም አልተግባባንም ጀነቲ፣ አልገባሽም። እኔ ምልሽ ያለሁ የሞተው ስም ስጥኝ። ለምሳሌ የሞተው ሙስጠፋ ነው። እሺ ስንት ገንዘብ ትተዋል? እኔ እኮ ይሄን የካልኩሌሽን ነገር እኮ ነው። ይሆና ላይ ሆነም አይደለም የውርሻ ነገር ቀድ ቤት ከሄድሽ እገሌ ሙተዋል በይ። አባት አለው እልሻለሁ፣ አለው የለም። እናት አለው የለም፣ የለም አለው የለም። እህት አለችው የለም አለ። እንደዚህ ነው እንጂ የውርሻ ነገር ጥቅልል አድርገህ አይጠየቅም። እሺ እኔ አሁን ጠይቅሻለሁ። ማይክ ፍሪ ልበልሽና በጽሁፍ ነው የምትመልሽልኝ። እሺ የሞተው ለምሳሌ እንበል ሙስጠፋ ነው፣ ስንት ገንዘብ ትተዋል ንገሪኝ። 40,000 እንበል ወይስ የፈለግሽው ፊገር ጻፊ። አሁን ንግግሩ ከኔ ሰዋ ብቻ ነው። 50 ምንድን ነው 50,000? እሺ 50,000 ጽፈዋል። 50,000 ነው የተወው። 50,000 የሞተው ማን ነው? ሙስጠፋ ነው የሞተው አይደለም? እኔ አሁን ጠይቅሻለሁ፣ ይህ ሰውየው አባት አለው? አባት አለው። ኦኬ አባት አለው። እናት አለችው። ኦኬ እናት አለችው። ሚስት አለችው። ሚስት አይደለም? እሺ ልጆች አሉት? ካሉት ስንት ወንዶች አሉት? አንድ ወንድ። طيب ሴት ልጅ አለችው? ሁለት። خلاص አሁን መልሱ ተጠብቂ። አሁን ልድገምልሽ፣ የሞተው ሙስጠፋ ነው፣ አባቱ አለ፣ እናቱ አለ፣ ሚስቱ አለች፣ አንድ ወንድ አለው፣ አንድ ሴት አለው። ትክክል ነው ጥያቄው? yes or no በይኝ። ኦኬ አሁን መልስ ካልኩሌት ላድርግና ልስጥሽ። እሺ መልሱ አሁን በእናትና በአባት እንጀምር። ሶስተኛ ተደግሞ መጣ። አሁን አባትና እናት ስንት ይወስዳሉ? ወንድሞች ቀጥ አሁን የምትመልሱ እንደ ሱረት አልፋቲሃ ፍዛችሁ ይሆናል። አባትና እናት ስንት ይወስዳል? 1/6። ለምን ቢባል ልጆች ስላሉት 1/6። እሺ 50,000 ወደ 1/6 አውጡልኝ። ስንት ይሆናል? ከ50,000 1/6 ስንት ይሆናል? ያላ ካልኩሌት አድርጉ። ጆዋል የላችሁም እንዴ? ወይም ካልኩሌተር ወይም ደግሞ በንትኑ ያኔ 8333 ኤግዛክትሊ። ኦኬ ለእናቱ 8333 ለእናቱስ ልክ እንደዛ 8333 ሁለቱም ደምሩትና ስንት ይሆናል? ሁለቱም 8000 ደምሩትና ስንት ይሆናል? ያላቱ 16666 ከ50,000 ቀንሱት። ስንት ይቀራል? 41,000 ከዚህ አንድ አራተኛ ለሚስቱ ትሰጣላችሁ። አንድ አራተኛ ለሚስቱ ትሰጣላችሁ። ስንት ይሆናል? 12500 ይሆናል 12500 የተቀረው የተቀረው ለልጁና ለሁለት ሴቶቹ ስታካፍሉ 5208 5208 ይመጣል ማለት ነው እና ከዛ በኋላ ለልጁ ዳብር ትሰጣላችሁ በሌላ አንደጋገር ወንድየው ልጁ ማለት ነው 10416 ሲወስድ ሴቶቹ ደግሞ 5200 5200 ይወስዳሉ ሚስቱ ደግሞ 12500 ትወስዳለች አባቱና እናቱ ደግሞ 8363 እንደዚህ ይከፈላል ጠቅላላ ብትደምሩት 50000 ይመጣል للذكر مثل حظ الانثيين للذكر مثل እንግዲህ ይሄ ነገር ያመጣሁት ምንድነው ያው የውርሻ የሚራስ አያ ስለመጣ ነው እንጂ የእናንተ ስራ አይደለም ይሄ ነገር እናንተ የምትማሩት እንዴት ውዱእ ታረጋለ እንዴት ሰላት ሰግዳለ እንዴት ጾማለ ይሄም ነገር ያኔ የውርሻ ነገር ማወቁም በጣም ጥሩ ነው ላኪን ለእናንተ ፈርድ አይደለም ግን ማወቁ ደግሞ በጣም ቆንጆ ነው ነቢያችን ምን አሉ تعلموا الفرائض አሉ ባካቹ ባካቹ የውርሻ ተማሩ ምክንያቱም መጀመሪያ ከዲኑ የሚጠፋ ከዲኑ የዲን ዒልም መጀመሪያ የሚጠፋ የውርሻ ነገር ስለሆነ እሱ እንዳይጠፋ አደራ አደራ አሉ እና የውርሻ መማሩ በጣም ቆንጆ ነው ግን እንደ ሰላት ፈርድ ነው ብዬ አልጫንበትም አላ ኩል ሐል ይውል በውርሻ ነገር ፎርሙላ ማወቅ ነው ፎርሙላ ካወቀው ኢንሻአላህ 10 ቢሊዮን ዶላር ተቶሞቶ ሲባል ልጆቹ ታቃለ ሚስቱ ታቃለ ወንዶቹ ታቃለ እና አባትና ታሉት የሉም ከዛ በኋላ ፎርሙላው አምጣና አባትና እናት 1/6 ወስዳሉ ሴት ደሞ ሚስት ደሞ 1/4 ትወስዳለች ልጆች ከሌሉት ደሞ ልጆች ካሉት ደሞ 1/8 ትወስዳለች በዚህ አይነት ያኒ ዋናው ነገሩ ህግና ደንቡ ካጠና ከዛ ካልኩሌት ማረጉ በጣም ቀላል ነው እላለሁ እሺ አሁን ከዚህ እንውጣና ምክንያቱም የቃዲዎች ስራ ነው ولكن رغطنا وندنا الفنتنو يلفو وندنلو نو يتمارنو مايك فري وندموچ السلام عليكم سما اوكي استاذ اني كهتي غار شير نبره من سراونا ب رنگت نبره يموتچو بغمت اجي لاي نبرون نبر شيچو ياسقمسكوت معناتنو لسه على ملاك نا 2000 دولار نو عند وند عند سيت لجالات بالالات نا انديت نمي درسوا الله እሺ እሞ ሱመያ ነሽ አይደለ? የሞተችው ማን ነች? ሴት ነች? እሺ ሴት ነች ፋጢማ እንበላት። ኦኬ የሞተችው ፋጢማ ነች። 2000 ነው የተወችው? 2000 ነው ከኔ ጋር እኔና እሷ ብቻ ነው የምናገረው አሁን። እሞ ሱመያ 2000 ነው? ኦኬ አሁን እምጠይቅሽ ጥያቄ መልስልኝ። 2000 ሞተች ፋጢማ ነው የሞተችው? አባት አላት? እሞ ሱመያ አባት አላት? አላት አባት? እሺ አባት አላት። እናት አለች? እናትዋ ኖ። ኦኬ ልጅ አላት? ልጅ አላት። የወንድ ልጅ ስንት አላት? አንድ። የሴት ልጅ ስንት አላት? የሴት ልጅም አንድ። እሺ ባል አላት? ባል። ስንት ባል አላት? አንድ ባል ብቻ ነው ያላት። ይህ ምስኪን አለ ያላ። እሺ እንግዲህ አንድ እንግዲህ ልድገምልሽ። የሞተችው ምስኪንዋ ፋጥማ ነች። አባቷ አለ እናቷ የለችም ባሏ አለ አንድ ወንድ ልጅ አላት አንድ ሴት ልጅ አላች ልክ ነው ይሄ ካልሆነ አርምኝ እሺ ልድገመው ፋጥማ ሞተች አባቷ አሉ እናቷ የለችም ባል አላት አንድ ወንድ ልጅ አላት አንድ ሴት ልጅ አላት እናስበው አሁን የስበኝ እናስበው ኦኬ ቆይ እንግዲህ ካልኩሌተን ላውጣና መጀመሪያ አባቷ ስንት ይወስዳል ቶሎ ብላችሁ መልሱ አሁን አባቷ ስንት ነው የሚወስደው ቶሎ ብላችሁ እስቲ አው 1/6 ኤግዛክትሊ 1/6 እሺ ስንት ይሆናል ከ2000 1/6 ስንት ይሆናል ከ2000 1/6 ስንት ይሆናል ወንዶ 333 خلاص ያባት ጨርሰናል እናት የላትም ባልዋ 1/4 ይወስዳል ባልዋ 1/4 ይወስዳል 1/4 ስንት ነው ከ2000 ከ2000 1/4 ስንት ይሆናል 5000 አሁን የተቀረው ስንት ቀረ ወንድሞች ከ20000 ስንት ቀረ ስንት ቀረ ወንድሞች የአባታ ወጣን የሚስታ ወጣን ከ2000 ስንት ቀረ ይሄ አትችሉም እስካሁን ድረስ አላመጣችሁም ገንዘቡ 2000 ዶላር ነው 5000 ባሏ ወሰደ አምስት መቶ ማለት አምስት መቶ ባልዋ ወሰደ አባቷ ደግሞ 333 ወሰደ ስንት ይቀራል 11000 ምናምን እንደዚህ ኦኬ አሁን እሱ ለሶስት አካፍለው ምክንያቱም አንድ ወንድ ሁለት ሴት ነው ያለው አንድ ወንድ ሁለት ሴት ነው ያለውና የተቀረው ገንዘብ ለሶስት አካፍለው የጀማ አው 389 389 ነገሩ እኮ 2000 እኮ ነው 20000 አይደለም ገንዘቡ ገንዘቡ 2000 ስለሆነ 3088 አው 89 ገንዘብ ይመጣል ይሄ ለልጅቷ አስጥቶ ይሄ ነገር ለልጅቷ ተሰጣላችሁ ወንድየው ስንት ይወስዳል የሱ እጥፍ ይወስዳል እና በዚህ ልክ 2000 ይመጣል ነገሩ አሁን ወደ ኋላ بنመለስ يعني للذكر مثل حظ الانثيين يعني لاند وند 100 ሲሰጥ ለሴትዋ ግማሽ ይሰጣል አንድ ሁለተኛ ላባት ልጆች ስላሉት ላባት ሁሉ ጊዜ አንድ ስድስተኛ ነው ለእናት ሁሉ ጊዜ አንድ ስድስተኛ ነው ልጆች ስላሉት ማለት ነው ለሚስት አንድ አራተኛ ነው የሚሰጠው ለባል ማለት ነው ለባል አንድ አራተኛ ይሰጣል ኦኬ ልጆች ከሌሉት ግን ግማሽ ነው የሚሰጠው በዚህ አይነት ፎርሙላ አሁን ምን ይመጣል እነዛ ሴቶች 388 ሲወስዱ ወንድየው 777 ይወስዳል ያ ሚስቱ ደግሞ ባልዋ ደግሞ 500 ይወስዳል እንደገና እናቲቱ ማለት ነው የሷ እናት 333 ዶላር አሁን ኡሙሲያ ኡሙማን ነች ኡሙ ሱመያ ይህን ጻፊና ምክን አንቺን የሚመለከት ብቻ ነው ይሄ ነገር ልትገምልሽና ለእናትዋ ለአባትዋ 333 ዶላር ፖይንት 33 ሴንት ይወስዳል እሺ ባልዋ 500 ዶላር ይወስዳል ልጅዋ 777 ፖይንት 778 ይወስዳል እነዛ ሴቶች ደግሞ 387 ወይም 89 ይወስዳሉ እሺ አሁን ከዚህ እንውጣና ሌላ የውርሻ እንትን ካላችሁ ጥያቄ ጠይቁ አለበዚያ ይሄ ነገር ብዙ ኤግዛምፕል ከመጣን ሊያሳድረን ነው ማይክ ፍሪ السلام عليكم ورحمة الله وبركاته أستاذ مايك السماء بلوات الشيناء يلي نبر تراو قل نسوب برين يطبق نبرو أهون أستاذ أهون بغنزب كاش سايهون ودرشا لوسدا تشونو أباتي كولتا مبنفي سموت على الله مارو قل نستطوي هيدا وصو يبنى إرشانو ያ ቡና እርሻው ትላልቅ ዛፍ ነው 140 እግር አለው ትላልቅ ዛፍ ማለት ነው እኛ ልጆች አምስት ወንዶች ሁለት ሴቶች ብቻ ነን እናቴም ከሱ ቀደም ብላ ሞታለች አላህ ይማራቸው ስለዚህ አሁን ይሄን ዛፉን እኛ የተከፋፈልነው በ20 በ20 ነው የተከፋፈልነው ግን ትክክል ነው ወይ ለምሳሌ ሰቶቹም እንደ ኢኳል ይወሰዱት ምን መደረግ ነበረበት ማይክ ፍሪ ኢንሻአላህ ኡስታዝ ከገንዘብ ወጥተን ወደ እርሻ ሀገር ሄደን የሞተው ማን ነው አቡ አኒስ ጻፍልኝ የሞተው ሰዒድ እንበለው የሞተው ሰዒድ ነው እሺ አሁን ዋናው ነገሩ ይሄ ወርሻ እንደማይሆን ልንገርህ ስንት ነው ንብረቱ በገንዘብ ትገምተዋለህ ወይ በእርሻ ትገምተዋለህ ለምሳሌ 20 ሺህ እንበል ገንዘቡ ለምሳሌ ቢገመት ወይም በርሻ ወይም በገንዘብ ቢገመት 20 ሺህ ብር ንበል ወይም 200 ሺህ እንግዲህ አሁን ማን ነው የሚገመተው ይሄ ነገር ተይዞ ንብረቱ ተይዞ ሌላ እርሻ ብቻ ሳይሆን ቤት ሊኖረው ይችላል እርሻ ሊኖረው ይችላል ፋብሪካ ሊኖረው ይችላል አሁን ባንተ ጥያቄ ብቻ አይደለም የምንሄደው አሁን ኮመን ነው ነገሩ እንደ ትምህርት ሲሰጥ ምንድነው የሚደረገው ሰውየው እርሻ አለው አልከኝ ቤትም ሊኖረው ይችላል አይደለም ዴ በሬዎች ሊኖረው ይችላል ፍየሎች ሊኖረው ይችላል ይህ ሁሉ በምንድን ነው መጀመሪያ ደረጃ ይሄን ነገር ቃዲ ነው የሚያከፋፍለው እኔ አሁን ያከፋፍልኩ አይደለም እኔ ትምህርት ነው ማስተምረው ያለሁ ትምህርት ከተማርክ ታከፋፍላለህ ማለት አይደለም ወንድሞች እጃችሁ አስገብታችሁ እንዳትሳሳቱ የውርሻና የፈራኢድ ነገር የቅስማ ነገር እንዴት እንደሚሆን ነው ማስተምራችሁ ያለሁ እንጂ አሁን የአቡ አኒስ ቤተሰብ አከፋፍዬ ይህ ነው ምደርሳቸው አልለውም ምክንያቱም عندي سنت بريالو سنت رشالو سنت بغنزب سنت يتمنال ويس برشالو ميفلقوت ينقر كفافلو نيوم قادي بيت بتهدو باندك أنا يستقم النسونا استرتو سنت غاشا مريتنو سنت مترنو سنت مندنو ميادرقو يهولو أتارتو باندورم يورشا نقر كسنت أشوتنو على كل حال إني بغنزب نتمنو أبو أنيس إننا نسمع مانو أني نانتي هلت ما توشي برتتو هدي بلين بزين اسمه أبو أنيس يهولت ما توشي بر نبرت توهدي أوكي يموتوا وندنو سعيد بالال لم سالي نملاشو أوكي طيب أهون أهون أهون من نار قالن تنقرن يلا إن تأيك هاللو يسوي يو أبات هاللو أبو أنيس أبات هاللو يلو النات هاللو يلو الحمد لله الله يرحمه ايش اللي جالو سنت وند اللي جوش عالوت وند اللي جوش عمست عالوت سيت اللي جوش عالوت ولت عالوت اهون اللي جامل لهم قدي يموتو سعيد نو عبات يلوم النات يلوم عمست وند اللي جوش عالوت سيت اللي جوش ولت عالوت مست عالتشو عدلم مست عالتشو مست يلتشو الحمد لله اهون كالكليت النارقنا من يمتال لجو لجو لجو سنت لجو شالوت أرات لجو شالوت لا أمس لجو شالوت النزي أمس لجو سوست سلاسة سوست شي سلاسة سوست بطو سلاسة سوست يوسدال سلاسة سوست شي سوست بطو سلاسة سوست النزي أمس لجو بزي سنبازة وسنتي متال يونا كذبوا هلا لبنتنا لبنت الأولى لبنت دمو يزي أنا تستطلو يس الناس دابلي هونال كوي إن الناس بهون سوست موتو لا سلاسة سوست شي كوي سلاسة سوست شي سوست موتو سلاسة سوست أوكي أهون لنزي لجوج بأمس سنبازاو بهولت سنبازاو مكناتو اتفتفنو موصلو يان دان دوليج سلسة سوست شي سدس موتو سلسة سوستي وسدال النزاه سيتج دمو ينسو قماش وسدالو كوي كوي لاسبو كوي سوست سلاسة سوست شي سوست متو سلاسة سوست دا مست سنبازاو متو سلسة انتني متال يسوست سلاسة سوست سوست متو سلاسة سوست قماش أبو آنس كنقال له أهون سيتو اتشو سيت لجو اتشو حسرا سدست شي سدست متو سلسة سدست وسدالو ايان دان داتشو የነሱ እጥፍ ልጆቹ አምስት ናቸው 33333 እያንዳንዱ ሲወስድ አሁን አስበው ከኔ ጋር አስብ አምስት ልጆች በ300 በ33000 ሼክ ኢብራሂም አብደዋል እንዳትሉ ብቻ የሂሳብ ስለሆነ አቡ አንስ ከኔ ጋር ካልኩሌተር ካለ እያንዳንዱ ልጅ 300 ያኔ 33333 በአምስት አባዛው በአምስት አባዛው ስንት ይመጣል ያላ በአምስት አባዛው አቡ አንስ سلاسة سوست شي أيوه عن متو سلسة سدست شي سدست متو سلسة أمست يه أمست رجوش ناتشو يه سلاسة سوست شي سوست متو سلاسة سوست بهولة تكافلو قماش اندي هون يان دان دو سيت سنتو توس دار ليش قماش قماش نوم توس دو يهولتهم يهولتهم سلاسة سوست شي سوست متو سلاسة سدست ايوه اهون لا لا لا لا لا 333333 ياندند وند اندزي وسد ادلم انزي سيتوچ سنت يوسدالو سيتوچو 16663 دين سنت ناتشو هولت ادلم بهولت ستا بازاو سنت يهونال ودزا يملسال 333 ودزا يملسال أبو أنيس قبا لجمر الله أيوة إيهنو يه سلاسة سوست شي سوست متو سلاسة سلاسة سوست لهو لتم سيتي مستطونو أساس دس شي أساس دس شي النزال واندو تشغن يهن نقر ملو ملو يوسدالو تقل لا بتدمرو هو لتم توشي يمتال هو لتم توشي اكزاكتلي يمتال أهون مايكل استهنا دقامو أهون ياركوت دقامو مايكل أنت يا أبو أنيس ሰዎቹ እንዲረዱት ማይክ ላንተ السلام عليكم ورحمه الله وبركاته استاذ بتام تشكو يالله ان شاء الله يوطاه نو اسكم تشريش بتام صبر يالو درسو بني الجماعه مايك فر ان شاء الله ايش يا ابو انيس بوتا يزو ايهن نغير يمقبلني انا يالكوت اهو مدنو غنزبو 200 شي نو خمس وندوش قالو ايش ሁለት ሴቶች አሉ ሁለት ሴቶች ወንዶች አሉ አባት የለም እናት የለም ሚስት የለችም አሁን ምንድነው እነዛ አምስት ወንዶች ያንዳንዱ 33333 ይወስዳል ኦኬ እነዛ ሁለት ሴቶች ደግሞ ይሄን ነገር ወስድ ግን ለሁለቱ ነው የሚካፈሉ በሌላ አነጋገር ልንገራችሁ አምስት ወንዶች ከነጋላችሁ ወንዶች አምስት ወንዶች በሁለት አካፍሉት በሁለት አባዙትና 10 ይሆናል 10 ሁለት ሴቶች ደግሞ ሁለት ተቀላላ 12 ይሆናሉ አሁን 200 ሺህ ለ12 አካፍሉት ወንድም ካልኩሌተር አላችሁ 200 ሺህ ለ12 አካፍሉት አይዋ ይሄ ነገር ምንድነው መሰላችሁ እያንዳ ያኒ ለምንድነው 12 ያልነው ማን ነግረኛል 12 ያልነው ለምንድነው ማይኮስ ደስ ንገረኝ ሰዎቹ 12 ናቸው ያልኩት ለምንድነው ማይኮስ እድና ንገረኝ السلام عليكم ወንድ 2 ያልነው ደብል ስለሚወስዱ ነው እናባዛቸዋለን አምስቱን በሁለት እናባዛ 10 ከዛ በኋላ ሁለቱን ስንደምር 12 ይሆናሉ እና እናካፍለዋለን ገንዘቡ እና ከዛ በኋላም ሁለቱ ሴቶቹ የሚያገኙትን ወስደን ከዛ በኋላ ደብል ደብል ያገኛሉ ልጆቹ ወንዶቹ በቀላሉ አሁን ያለችው ጠይባ ነች ጠይባ በነገራችን ማቴማቲክስ ቲቸር ነሽ yes or no barinsti yetum tastemri ye mathematics teacher nas meselay shufu wendmoch sti sti calculator kale yaz 200000 bel sti calculator kale 200000 dollar genzebu yihno yallut abbat yellem innat yellechim mist yellechim tegalagalin yallut amist wendochna dijochu maletino ሁለት ሴቶች ናቸው ስንት ሆኑ በጠቅላላ አምስት ወንዶችና ሁለት ሴቶች ጠቅላላ ስንት ሆኑ ጻፉልኝ ሰባት ይሄ ሰዎቹ ሰባት ናቸው ግን በሚራት በኩል ስናስበው አምስት ወንዶቹ እንደ ሁለት ነው የሚቆጠሩ ዳብል ነው የሚወስዱ ስንት ሆኑ 10 ሴቶቹ ስንት ናቸው ሁለት ጠቅላላ ስንት ሆነ 12 ሆኑ አሁን 200000 ለ12 አካፍለው ስንት ይመጣል ያላስቲ አካፍሉት 200000 ለ10 አይዋ 16666 እሺ ሴቶቹ ፋጥማና ሩቂያ ነው ለፋጥማ 16666 ስጣት እንደገና ለሩቂያ 16666 ስጣት የተቀረው ዳብል አርገህ ለወንዶቹ ስጡት የተቀረው 16666 በሁለት ያባዛህ በሁለት ያባዛህ 33336 ለእያንዳንዱ ወንድ ተሰጣለ ኤግዛክትሊ 200 ሺ ይመጣል خلاص የውርሻ እዚህና ቆመውና ምክንያቱም ብዙ ሰው ላይ ገባው ይችላል የገባው ሰው ሊኖር ይችላል አልሙሂም يسالونك عن الكلاله سلاله رقطناو عندنا الف بيانو عند ساعه تكون اسلفن بزي اللهم رب فهمنا يا مفهم سليمان لم يرد علماءچو لسيدنا سليمان ياسرداو ياسردان الله سبحانه وتعالى اللهم علمنا يا رب ما جهلنا وذكرنا ما نسينا يا زنغانو يرسانو يستاوسن الله يا التمارنو يستمرن يرسانو يستاوسن يا الغبان الله سبحانه وتعالى يسردان ان شاء الله انا የውርሻው ነገር ይሆናል። አልሙሂም ሱረት ኒሳ በዚህ ይጠናቀቃል። ሱረት ኒሳ ዛሬ አለቀ። ነገ እንግዲህ ከመጀመሪያው እስከ መጨረሻው ክርክር ወይም ደግሞ ምን እንደተጠቀማችሁ እናንተ ከሱረት ኒሳ ተዘጋጅታችሁ ስትመጡ ባካችሁ ሸኻችሁን አታስቆጡ እና ከሱረት ኒሳ በምን ወጣ ባጭሩ? አንተ ሱረት ኒሳ ተመረ ያለው ከሼክ ኢብራሂም 8 ወር ነው 7 ወር ተመረ ያለው አልክ። አንድ መጣና ጠየቀ ከሱረት ኒሳ ምን ፋይዳ አገኘ? ከሱረት ኒሳ በምን ወጣ? ባዶ እጅ ባዶ ኪስ ከሰርክ። እንግዲህ 7 ወር የተከታተልከው ዜሮ ወጣ። በምን ወጣ ከሱረት ኒሳ? የነገ ደርሳችን ይህ ነው እና ከናንተ ወስዳለሁ እኔም ሰጣችኋለሁ። ሱረት ኒሳ ጥቅልል አድርገን እንውጣታለን ነገ። ከዛ ቀጥሎ ቀጥታ ወደ ሱረት አልማኢዳ እንሄዳለን። ከሄድን ነው እንግዲህ ወደ ሱረት አልማኢዳ ወደ ሱረት ምንድነው ሱረት አልማኢዳ ከሄድን አላህ ካለን እንሄዳለን። አቅጣጫ ካልቀየርን ማለት ነው። على كل حال آل عمران البقرة النساء እንግዲህ ነገ ሱረት ኒሳ ምን ተጠቀም ከዛ የሚል ከሺ በላይ ጥቅም ልታወጣ ትችላለህ። በእውነት በእውነት ከሱረት ኒሳ ከሺ በላይ ፋይዳ ልታወጣ ትችላለህ። ይህን ካልኩ ይበቃል ዛሬ ኢንሻአላህ። ትንሽ ውሃ ጠምቶኛል ደሞ ትንሽ እንትን ብለዋል። ነገ እንገናኝ ኢንሻአላህ። ማይኩ ተቀበሉኝ። والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين. ማይክ ፍሪ السلام عليكم ورحمة الله وبركاته. እኔም ተጨማሪ አስተያየት ነው የምሰጠው። ምክንያቱም ኡስታዝ እኔ እንደውም ፍራቻ አለኝ እንደ ኡስታዝ ጥለውን እንዳይሄዱ እንጂ ምልበት ጊዜ ይኖራል። ምክንያቱም ይሄ የልብ ብርሃን የሆነ ቁርአን በየቤታችን ከገባልን በኋላ እንደው ባንችልም እኮ እኛ እኮ የተኛ ዝም ብለን እጅ የምናወጣው እኮ እኔ አሁን ራሴ እየተሳሳኩኝ ማይነስ 10 ሁሉ የተሰጠብኝ ጊዜ አለ። ምንም ችግር የለውም እየተሳተፍን ወላሂ እየተሳተፍን እንትን ብንል ብንሳሳት ምንም ችግር የለውም። ከዛ ከስህተታችን እንደውም እንመለስና ያ ስህተቴን አሁን አረሳውም። ምክንያቱም ማይነስ 10 የተሰጠንኩበት እንደዚህ ነው እያልኩ ማስታወስበት ጊዜ አለኝ። እና ሁላችንም መሳተፍ አለብን። የሚማር ተማሪ ከሌለ እንዴት ብዬ እዚህ ጊዜ እናጠፋለሁ የሚሉት እንትን ሊኖራቸው ይችላል። ምክንያቱም ኡስታዞቻችን ጊዜያቸውን እያቃጠሉ ነው የሚመጡት። እነሱ ተምሮ ቁጭ ብለው እየጻፈ እየተረዳ የሚማር ተማሪዎች በየቦታው እንዳሉ የታወቀ ነገር ነው። ግን ፋልቶ ከአብዛኞቻችን ወላሂ እኔ በጣም ይገርመኛል። እንደዚህ አይነት ትምህርት እየተሰጠ እኮ በፕራይቬት የሚጽፉልኝ ሰዎች አሉ። እንደዚህ አይነት ትምህርት እየተሰጠ በፕራይቬት የሚጽፉ ሰዎች አሉ። እና ይሄ ሁሉ አስፈላጊ አይደለም። ይሄን ነገር እንጠቀምበት፣ ሁላችንም እንሳተፍ፣ ጥለውንም እንዳይወጡ። አሁን ኡስታዝ ከዚህ ከፓልቶካልም ቢቀሩ ቋሚ የሆነ አስተማሪ አይኖረንም ብዬ ነው የምገምተው። እሳቸው ሰዓታቸውን ጠብቀው አረ ፎርዴ ሰውክ የሚያስተምሩን ቋሚ የሆነ ኡስታዛችን እሳቸው ናቸው። እንደውም ቅድም እንደዛ ሲሉ ልቤ ተጨነቀና ሁላችንም የቻልነውን መሳተፍ ነው። ሞክሩ፣ እንሳሳታለን፣ እየተሳሳትን እየታረምን ነው። ምንም ችግር የለውም። ሁላችንም ያው ተማሪዎች ነን፣ ገና ጀማሪዎች ስለሆን እየተሳሳትን መታረም ነው ያለብን። ሁላችሁም ተሳተፉ እንጂ ሰው የሚማር ሰው የለም ብለው መጨረሻ ውሳኔ ላይ እንዳይደርሱ ስለምፈራ ሁላችንም የቻልነውን ኢንሻአላህ እንሞክር። አላህ ያግራልን ለሁላችንም። ሰላሙ አለይኩም።